نبينا وحبيبنا محمد بن عبد الله صلوات الله وسلامه عليه عندمنا مشاتشو فالسلام عليكم ورحمة الله وبركاته سنيو قرآن تفسير نو إن شاء الله بلف سامنت سورة الملك جمرا بأسرع عند النيو آية نو يقومنا ومالتنو زاري إن الذين يخشون ربهم بالغيب لهم مغفرة وأجر كبير سل مشركوش الناس لا كافروش إن قباتشو قطعت كسد أبوها لالله سبحانه وتعالى ومن جنو يالو النسو لو كنا نسمع أو نعقل ما كنا في أصحاب السعير له الله دمو تلك إرقمانو سنزر باتشو فسحقا لأصحاب السعير لاتشو بزيه የኩፋሮቹና የሙሽሪኮቹ ቁጣት በዝርዝር ገለጸ አላህ Subhanahu Wa Ta'ala በደንብ ከተከታተልን ቁርአን دائማን ወአበደን የኩፋርና የሙሽሪኮች ቁጣት ሲያመጣ አስከትሎ የሙእሚኖች ጀዛ ነው የሚያመጣው ወይም የሙእሚኖች ጀዛ ካመጣ አስከትሎ የካፊሮች ጀዛ ያመጣል አብዛኛው በቁርአን እንደዚህ ነው ناستي اهون ما انه ميقرا لنا ان الذين يخشون ربهم بلو يعني اسره هلتنيو ايا معناتنو اسكي 18نيو ايا 6 ايا ميقرا لنا يتالو النزا قاريوچ بتجويدنا بطرو دمص يميقرو يتجويد سوچ يلوم اشي مايك فري السلام عليكم ورحمة الله وبركاته دمزي السمال يا جماعة أعوذ بالله من الشيطان الرجيم إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاسبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير ازي درسنا مايك فري اشي ام فتحيه አስራ ስድስተኛው አያ ብትደግሚው ያኔ ለወደፊቱ እንዳትሳሳት ብዬ ነው። አስራ ስድስተኛው አያ ስትድገሚው አሚንቱም መን ፊ ሰማ የሚለው ማይክ ፍሪ። السلام عليكم ورحمة الله وبركاته. أم أمنتم من في السماء أن يرسل عليكم حاصبا؟ هنا مثلين مجمرة. أوكي. أأمنتم من في السماء أن يخسف بكم الأرض فإذا هي تمور؟ እሺ ኡሙ ፈትሒያ በጣም ቆንጆ አቀራር፣ ተጅዊዱ የጠበቀ ነገር ነው። በስ አንድ ነገር የሚመክርሽ ምንድን ነው? መጨናነቅ ተይው። ስለምትጨናነቂ አንዲት አያ በአንድ ትንፋስ ለመቅራት አትችይም። ለምሳሌ ሁለት ቃላት ሄደሽ ትቆሚያለሽ እና እንደገና ትመለሽና ሁለት ቃላት ሄደሽ ትቆሚያለሽ። ይህ ነገር ምንም አይደለም፣ ክልክል አይደለም፣ ሐራም ምንም አይደለም፣ መክሩህም አይደለም፣ ግን የቁርአን ውበት ይቀንሰዋል። ወአሲሩ ቀውለኩም አው ጅሀሩ ቢሂ ኢነሁ አሊሙን ቢዛቲ ሱዱር። በአንድ ትንፋስ ትቀራ በጣም ቆንጆ ነው። ረዥም ከሆነ በሁለት በሶስት ትንፋስ ትቀራው ምንም አይደለም። ግን አንቺ ተጅዊዱን ለመጠበቅ ስቲ በጣም ጭንቅንቅ ስለምትይ ነው። ና ቴክ ኢት ፍሪ ኢዚ ውሰጁ ነገሩ፣ ምንም የሚያስጨንቅ ነገር የለም። ምክንያቱም ጥሩ ተጅዊድ ነው የምታደረጊው አንቺ። እውነቴ ነው፣ ያንቺ ተጅዊድ በጣም የሚመሰገን ተጅዊድ ስለሆነ መፍራት ምናምን ቀርፈሽ ጣዩ ኢንሻአላህ። ኦኬ፣ አሁን ወደ ተፍሲራችን ንግባና የቁል ሱብሓነሁ ወተዓላ ኢነ አለዚነ የኽሸውነ ረበሁም። በመጀመሪያ ምን ስል ቆየ? ስለ ጀሀነም ወሊለዚነ ከፈሩ ቢረቢህም ዐዛቡ ጀሀነመ ብሎ ስለ እነሱ ነገረን። አሁን ኢነ አለዚነ የኽሸውነ ረበሁም ቢልገይብ ለሁም መግፊረቱ ወአጅሩን ከቢር። ኦኬ ጠይብ። የቁል ስብሓነ ወተዓላ ሀዚህ ልአያ ወንድሞች፣ ይህች አያ በሁለት ተፍሲር ነው የተፈሰረችው። እና በመጀመሪያ ደረጃ አንድ ነገር ላስታውሳቸው የምፈልገው የመጨረሻው አያ ምንድነው የምትለው? ወለቀድ ከዘበ ለዚነ ሚን ቀብሊህም ፈከይፈ ካነ ነኪር፣ 18ኛው አያ። እዚህ ላይ አንድ 10 ደቂቃ ላስቆማችሁ ነኝ። ይቺ አያ አላህ ስብሓነ ወተዓላ ጥያቄ ጠይቆናል። እና ከእናንተ በፊት የነበሩ ኩፋሮች ቀውሙ ሙሳ፣ ቀውሙ ዓድ፣ ቀውሙ ኑሕ፣ ቀውሙ ዘከርያ፣ ቀውሙ ሹዔብ፣ እነዚህ በሙሉ ምን አይነት ቅጣት እንዳወረድኩባቸው ተመልከቱ፣ አታዩም እንዴ ይለናል። እዚህ ላይ አንድ 10 ደቂቃ ላስቆማችሁ ነኝና የአላህን ስራ ለማየት ኢንሻአላህ እንሞክራለን። አሁን ግን በአንደኛው አያ ምን ይላል? ኢነ አለዚነ የኽሸውነ ረበሁም ቢልገይብ። ሀዚህ ልአያ ፉሲረት ቢተፍሲረይን፣ ዑለማዎች ሁለት ተፍሲር ነው የሰጠዋት። አንደኛው ኢነ አለዚነ نعم ان الذين يخشون ما يخافون ما معناتنو ان ذا مؤمنوك الله ان يميفروا سوك يتش يخشون يمتلو يميفروا بهول التفسير تفسرالك عندنياو يخافون قبل معاينة العذاب الله سبحانه وتعالى جهنم اللي بلوال انيا جهنم على ينم جنة على ينم نبياتنا على يناتشو አላህ ራሱ አላየናችሁ እስከ ድረስ ያየው ሰው የለም። እነዚህ አራት ነገሮች አላህ አለማየት በሱ አመንን፣ ነቢያችን አላየንም አመንን፣ ጀናና ጀሀነም ከቀብር ተነስተው ወደ ጀና ጀሀነም መሄዱም አላየንም ባላየነው ሁሉ አመነን። ኢማን የሚባለው ደግሞ እሱ ነው ወንድሞች። ኢማን የሚባለው አንተ አንድ ያኒ አንድ ውሻ አምጥተህ እኮ ውሻ ነው ብትለኝ ምን እምነት ያስፈልጓል? እያየሁት ውሻ መሆን አይዋለሁ። ይህ እኮ ውሃ ነው ብትለኝ ስለ ውሃ አመንኩ ይባላል እንዴ ወንድሞች? ኢማን ማለት ባላየኸው ባልሰማኸው ዝም ብለህ ስታምን ነው። ደግሞ ኢማን ባየኸው ማመን ከሆነ የኢማኑ ትርጉም ምንም የለውም። አሁን አቡ አኒስ ቢለኝ ያ ሼክ ኢብራሂም እንደዚህ እንደዚህ እኮ ሆነ ይለኛል። እኔ አላየሁም ይህ ነገር፣ ግን አቡ አኒስን ስለማመን በጣም ስለምወደውና ስለማምነው እሱ ያለኝ ነገር አምናለሁ። ለዚህ ነው እንግዲህ የኽሸውነ ረበሁም ቢልገይብ። ቢልገይብ ማለት ያላዩት ነገር ነው። አላህ ሱብሓነሁ ወተዓላ ጀና አለ ጀሀነም አለ ተጠንቀቁ አለን። እዚህ ላይ ማመኑ ነው ትልቅ ኢማን የሚባለው እንጂ አሁን አውሮፓውያንና ካፊሮች ሙሽሪኮች የቸገራቸው ነገር ይህ ነገር ነው። ትልቁ ችግር ያለው በእኛና በእነሱ መካከል ያላየነው አናምንም፣ በእጅ ያልዳሰስነው አናምንም፣ ያልሰማነው አናምንም የሚል ችግርና ነቀርሳ አላቸው። እነሱ የአላህን ትልቅነት በዚህ ሊያምኑ አልቻሉም። ጠይብ ካያችሁማ ምን እምነት ያስፈልጋል? አሁን ጀሀነብ አምጥተው ይህችን ጀሀነብ ቢለን እምነት ይባላል? ይሆን ወንድሞች እምነት አይደለም። ካየሁት ኸላስ ሀዛ ኢስም ሀዛ ሐቅ አልየቂን ሐቅ አልየቂን እኛ እንፈልገውም አሁን አያስፈልገንም። ምክንያቱም ኢማን አይደለም በሐቅ አልየቂን። ሐቅ አልየቂን ስታየው ነው ወንድሞች። አንድ ነገር ላስታውሳችሁ፣ እኔ እንጃ ከስምንት ዓመት በፊት የገለጽኩት ነገር ነው። በሱሪያ አገር የተገኘው ነገር በሱሪያ አገር አንድ አስተማሪ ኮሚኒስት ነው፣ በጣም በጣም በአላህ የማያምንና የማርክስ ተከታይ ነበር፣ ሱሪያዊ ነው። በአንድ ክፍል አንድ 30 ተማሪዎች ነበሩና ያስተምራቸዋል። አሁን በማይገባው ገብቶ ምን ያስተምራቸው ነበር? እሱ የጂኦግራፊ ነው ምናምን ተማሪ ነበርና እኛ እኮ አለ እኛ የማርክስ ተከታዮች በማናየው ነገር በማንሰማው ነገር በእጃችን እንደዚህ ነክተን ያላየነው ነገር አናምንም አሎ ተባለ ምናምን በማናየው ነገር አናምንም እኮ ይላል። ተማሪዎቹን ያስተማር ነው። ለምሳሌ አላቸው እስክሪቶ አወጣና ይህ ምንድን ነው አላቸው። እስክሪቶ እንዴት ታውቃላችሁ? እያየ ነው አይደለም? አዎ ቨሪ ጉድ ይላቸዋል። ደፍተሩ ያነሳና ይህስ ምንድን ነው ደፍተር? እንዴት አመናችሁ? እንዴ እያየ ነው አይደለም? ቨሪ ናይስ ይላቸዋል። እንደገና ቴብሉ፣ እንደገና ብላክቦርዱ፣ ይህን ሁሉ በአይናችን ስለምናየው እናምናለን ብሎ ግን በአይናችን ያላየነው ነገር አናምንም ብሎ አስተማራቸው። ከአንድ ግማሽ ሰዓት በኋላ ገባችሁ አላቸው። ህጻኖች ናቸው እነሱ፣ የአምስት ስድስት ዓመት ነው። አው ገባን አሉ። ማን ነው አሁን ያልኩት የሚገልጸው አለና አንዱ ተማሪ ወጣ። ሱብሓነላህ፣ አላህ ሲያጋልጸው እኮ ነው። አስተማሪው ወጣና ብስሚላህ ብሎ ጀመረ። እናንተ ተማሪዎች፣ እኛ እኮ አስተማሪው እንዳስተማረን በማናየው ነገር አናምንም። እሺ ይህን ምንድን ነው ስክሪፕቶ? ለምን አመናችሁ? እያየ ነው ስለሆነ። ይህስ ምንድን ነው ገለም ነው? ይህስ ምንድን ነው ደብተር ነው? ሁሉ ካለ በኋላ ምን አለ? አስተማሪው ወይ አስተማሪያችን እኮ አቅል የለውም አላቸው። እንዴት አለው? ወላህ አቅል አሳየኝ አለው። አንተ አይደለም ያስተማርከን? ያንተ አቅል አይታየኝም። አቅል እንዳለህ ለማመን ከፈለክ አሳየኝ አለው። እንዴት እንደዚህ ትላል? ረህባ ከጌታ እንድምን ነው አስተማሪ፣ አንተ እኮ ነው ያስተማርከኝ። ሆ ሆነ በቃ። እንዴት እንደዚህ ትላለህ? ለአስተማሪው በአስተማሪው ታሾፋለህ? ረ እኔ አላሾፍኩም። አቅሉ አሳየኝ፣ አቅል እንዳለህ ላምን። አለበዚያ ማዕንደቅ አቅል አለው። ዳይሬክተሩ እስከሚመጣ ምናምን በቃ በኋላ አፈረ አስተማሪው፣ በጣም አፈረ። እውነቴ ነው። እና እኔ ልንገራችሁ ወንድሞች፣ በማናየው ነገር የምናምነው 90% ነው። በምናየው የምናምናቸው 10% ብቻ ናቸው። ሐቂቀተን እውነቴ ነው። አንዱ ዳዕያ የመኒ ነው፣ የየመኒ ዳዕያ ነው። ወደ ለንደን አገር ሄደና ጥሩ እንግሊዝኛ ይናገራል፣ አስተማሪ ነው፣ ፕሮፌሰር ነው። እና አንዱ ብሪጣኒ ከሚስቱ ጋር መጣና ዳዕዋ ያደርግለት ነበር ለዛ ብሪጣኒው። አሁን ሚስቱ ምን አለች? እንዴት ነው እኛ እኮ ይገርመኛል አለች። በማናየው ነገር እንዴት እናምናለን አለችው። እንዴ በማታምኙ ነገርማ ብዙ እኮ ታምኛለች። እኔ ኖ ኖ ኖ ኖ አለችው። እኔ በአይኔ ካላየኸው አላምንም አለችው። ከዛ ኋላ ሼኹ ዝም አለና የእኔ እህት አላት፣ ነዓም ባልሽን ታፈቅሪ ያለሽ አላት። አዎ አይ ላቭ ሂም ትሏለች። እኔ ግን አታፈቅሪው ነው ምለው። እንዴት አለች። እንግዲህ ፍቅሩ አሳይኝ አላት። ፍቅሩ አሳይኝ? እንዴት ላሳይ? እወድሃለሁ እኮ ነው ምለው። እኮ የምትወጂው መሆነው በአይኔ ማየት አለብኝ እንጂ አታፈቅሪውም አላት። ጮኸች። አትጩሄ አላት። በአይኔ የማላየው ነገር አላምንም አይደለም ያልሽው? አው ያኒ ኸሊና ሹፍ ላቭ፣ ያንቺ ላቭ ላየው እፈልጋለሁ። አይታይም እኮ። ኢዘን ጎድ አይታይም አላት። አላሁ ኻሊቁ ሰማዋት ወልአርድ፣ እንኳን እኛ ነቢዮችም መላኢኮችም ሊያዩት አይችሉም። ላኪን ሁ ዘ ፓወር፣ እሱ ነው ትልቁ ኃይሉ ነው ምናምን ብሎ ለማስረዳት ጀመረ ማለት ነው። ኢዘን አላህ ይቆል ኢነ ለዚነ የኽሸውነ ረበሁም ቢልገይብ፣ ያኒ አይተህ ማመን እምነት አይደለም። እሺ። እና አላህን ሳናይ ጀሀነም ሳናይ ይህ ነገር የምናምነው ትልቁ አላህ የሚወደው ይህ ነገር ነው። ይህ አንደኛው ትርጉሙ ነው። ገባችሁ? አላህን ሳናይ ወይም አላህ ያወራልን በቁርአን ስለ ጀና ስለምን ስለምን ሳናይ ወይም በማመናችን ይህ የኽሸውነ ረበሁም ቢልገይብ ይባላል። ሁለተኛ ትርጉሙ አሉ ወቂል አነሁም የኻፉነሁ አላህን ይፈራሉ ፍስር ኢዛ ካኑ ዋሕደሁም ላ የራሁም ናስ ላኪን አላህ የራሁም። ሁለተኛ ትርጉሙ ኢነ ለዚነ የኽሸውነ ረበሁም ቢልገይብ ያኒ ኤሽ አላህን የሚፈሩ በድብቅ። ለምሳሌ አንዱ በመጅልስ ሆኖ አላህ ቢፈራ እንዴ ሰው እንዳይሰድበው ነው ይባላል። አንድ ሰው ከሚስቱና ከልጆቹ ሆኖ የማያደርገው ስራ መጥፎ ነገር አያደርግም፣ ምክንያቱም ሊሰድቡት ነው ሊጠሉት ነው። ላ እሱ አይደለም ሚዛን ዋሉ። ብቻህን ስትሆን የምታደርገው መጥፎ ነገር ከዛ ስትርቅ ነው የኽሸውነ ረበሁም ቢልገይብ የሚባለው። ገባችሁ ወንድሞች? ማን ነው የገባው? እስቲ እኔ ስጨርስ ይህችን የሚገልጽልን ሰው እንግዲህ በጣም ነው አላህ ይወደዋል እንሻአላህ። ኢዘን ኢነ ለዚነ የኽሸውነ ረበሁም ቢልገይብ ሁለት ትርጉም አለው ብለናል። አሁን የሰማችሁት ነው። ምሳሌ ይሰጣሉ እንትኑ ዑለማዎቹ። አንድ ሰው አላህ እንትኑ ሰው በማያየው አላህ ብቻ የሚያየው ድርጊት ሲያደርግ ኢማኑ እዛ ነው የሚታወቀው። እውነት አይደለም ወንድሞች? አንዱ ለምሳሌ ንግግር ይናገራል፣ እንደዚህ ነው እንደዚህ ነው እንደዚህ ነው፣ ጥሩ ጥሩ ይናገራል፣ ሰው ይወደዋል። ብቻውን ሲሆን ግን አለ የተባለ ማዕሲያ ያደርጋል። ኢዘን የእንትኑ የኢማንህ ሚዛን መስፈሪያ የኢማንህ ሐቅነት ብቻህን ሆነህ አንተና አላህ ብቻ የምታደርገው እዛ ጊዜ የምታደርገው ነው አሉ። ምሳሌ አመጡ ዑለማዎቹ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ሰሒሕ ምን አሉ? ሰብዓቱን ዩዝልሁም ላሁ ተሕተ ዝል ዓርሽህ የውመ ላ ዝለ ኢላ ዝልህ አለ አላህ ስብሃነ ተዓላ። ከነዚህ ሰባት ሶስት ጠቀሱ። ነቢያችን ሰባት ነው የጠቀሱ። እስቲ ከነሱ ሰባት እንጥቀስ፣ ሶስት እንጥቀስ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ወረጁሉን ደዓትሁም ረአ ذات منصب وجمال فقال اني اخاف الله انديت በጣም ቆንጆ ሴት የሀብታም እንትኑ በጣም ቆንጆ ሴት እና የጥሩ ቤተሰብ ነች ደሞ በጣም ቆንጆ ነች እና እወድሃለሁ አፈቅረሃለሁ ብላ ወደ ቤቷ ወስዳ በሩን በሙሉ ዘግታ ያኒ ለዚና ጋበዘችው ማለት ነው። እዛ ቀረብ ሲል አላህን አስታወሰና አኻፉላህ ብሎ ራቀ። እዚህ ሐዲት ግን ምንድን ነው የሚለው? አንድ ሰው ነበር አሉ። ይህ ሰውየው ገንዘብ ነበረው። አንዲት መጣችና እባክህ የኔ ወንድም የኔ ባል ስለ ሞቴ አራት ልጆች ትተውልኝ ነው የሞተና የማበላቸው የማጠጣቸው የለኝም፣ ምንም ገንዘብ የለኝምና እርዳኝ አለችው። እንደዚህ ብሎ ሲያያት ለካ ልጅቷ በጣም ቆንጆ ነች። ከዛ በኋላ ምን አላት? እሺ ላገኝሽ እፈልጋለሁ እና አንድ ጊዜ ግንኙነት ካደረግን እሰጥሻለሁ አላት። እምቢ ብላ ሄደች። ድህነቱ ባሰባት። ሁለተኛ ቀን ተመለሰች። እባክህ የኔ ወንድም ምን ልልህ፣ እንግዲህ ሌሎቹ እንደ እኔ ድሀ ናቸው፣ አንተን ያለሁና እባክህ እርዳኝ እምቢ እና ላገኝሽ አላት። እምቢ አለች እና በሶስተኛ ቀን ልጆቹ በራብና በልቅሶ በጣም ሲያስቸግሯት እሺ ያለችው እሺ ተያይዘው ወደ ቤቷ ሄዱ። ወደ ቤቷ ሄዱና አሁን ቤቱን ተዘጋ። እንግዲህ አልጋ ላይ ወጡ። አልጋ ላይ የወጣ ምን አለችው እሷ? ወንድሜ አለችው لا تفضل خاتم الا بحقه يعني خاتم ማለት ብልትዋ ማለት ነው እና ሐላል የማይሆንልህ ብልት አለሐቁ አትቅረበው አለችው። ለመሆኑ አለችው በሩን ተዘጋ አለችው? አው ተዘጋ። መስኮቱም ተዘጋ? አው። ማንም ሰው የሚያየን የለም? የለም፣ ማንም ሰው የሚያየን የለም። አብሽሪ ምንም አትፍሪ አላት። በሰማይ ያለው እኮ እያየን ነው አለችው። እዚህ ላይ ልቡ ተንቀጠቀጠ፣ ፈራ። አላህን ፈርቶ ለእሷ ለሰው ሲል አይደለም። መጀመሪያ ላ ተፈደል ኻትም አለችው፣ ቀለቤቱ አለሐቅ አትክፈተው አለችው። ሁለተኛ ደግሞ በሩ ቢዘጋ ያኒ የማይደበቅበት አላህ እያየን ነውና አላህን አትፈራ አለችው። አላህን ፈራና ሰውነቱን ላብ በላብ ሲሆን ገንዘቡን ጣል አድርጎ እና አፉ በልኝ ብሎ ምንም ነገር ሳያደርግ ወጣ። እንደዚህ አይነት ሰው አለ፣ ለአላህ ብሎ የሚተው ቆንጆ ነች። ለምሳሌ አክበር መሰል የሚመሰለው ዩሱፍ ነው። ዩሱፍ ንግስት ነች፣ ቬሪ ቢዩቲፉል ሴት ነች። ዙለይኻ ጥሩ የለበሰች ልብስ ነች። አልጋዋን ጥፋ ሸቶ አድርጋ ተበጃጅታ፣ ደግሞ አዛዥ ነች፣ ማንም ሰው የሚያስፈራት የለም። ምን አለችው? ሀይ ተለክ ባክና ወድሃለሁ አለችው። ቃል መዓዝ አላህ ኢነሁ ረቢ አሕሰነ መስዋ። እምቢ አላት። ማንም ፈርቶ ወንድሞች፣ አላህን ፈርቶ ነው እምቢ አላት። ኢዘን ሰብዓቱን ይዙልሁም ላህ ተሕተ ዝል ዓርሽሂ የውመ ላ ዝለ ኢላ ዝልሂ ወዘከረ ምንሁም ወረጅሉን ደዓትሁም ረአ ዛተ መንስብን ወጀማል ፈቃለ ኢኒ አኻፉ ላህ። እዚህ ላይ ነው እንግዲህ አላህ ፍራቻ የኽሸውነ ረብሁም ቢልገይብ ዋናው ኦሪጂናሉ የሚታየው እዚህ ነው እንጂ ሰው እያየህ አይደለም። ይህ አንድ ነው። ወረጅሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለሙ ሽማሉሁ ማ ቱንፊቁ የሚኑሁ። አንድ ሰው ደግሞ ሰደቃ ሲሰጥ ደበቀው፣ ሰደቃው ማንም ሰው እንዳያይ ብሎ። እንዲያውም በምሳሌ ነው የመሰሉት ነቢያችን ስ ሰለም ቀኝ እጁ ሰደቃ ስትሰጥ እንኳን ሰው ሊያየው ግራ እጁም አላየችም። ይህ እንግዲህ ኪናያ ይባላል። እና እንደዚህ አይነት እኽላስ ምንድን ነው የገፋፋው ለዚህ እኽላስ? የአላህን ፍራቻ ብቻ ነው። ወረጁሉን ሶስተኛ ደግሞ ምን አሉ? ረጁሉን ዘከረ ላሃ ላ ዘከረ ላህ ብቻ አይደለም ያሉ ነቢያችን። ዘከረ ላህማ ሁላችን ሱብሓነላህ ወልሐምዱሊላህ እንላለን፣ እንሰግዳለን። ሰላት ዚክር ነው፣ ተስቢሕ ዚክር ነው፣ ሐጅም ዚክር ነው፣ ሁሉ ዚክር ነው። ላ ነቢያችን ያሉ ወረጁሉን ዘከረ ላሃ ኻሊያን። እሽ ማዕና ኻሊያን? ያዕኒ ለብቻው ሆኖ በአንድ ቤት ወይም በመስጂድ ለብቻው ሆኖ ዘከረ ላህ ፈፋደት ዓይናህ እምባ ብቻ ሆነ አይኑ። ሰው ያየው አይደለም፣ የሚያየው አላህ ብቻ ነው። ለምን? አላህ ስለሚፈራ፣ በእውነት አላህ እንዳለ ስለሚፈራ። በድብቅ ሆኖ አላህን ፈርቶ ለብቻው አለቀሰ አሉ ነቢያችን። ኢዘን ኢነ ለዚነ የኽሸውነ ረበሁም ቢልገይብ ያኒ አላህ ብቻ ሲያያቸው የሚያለቅሱ የሚፈሩ ማለት ነው አሉ። ሀኡላኢ ሰላሳ አሁን የጠቀስናቸው ሶስቱም هؤلاء الثلاثة ما فعلوا هذا الإخلاص إلا بإيمانهم بالله أنه يراهم. نعم الله يا ينال بلو سلام منو نو ኢማናቸው በዚህ እንትን ያለ ነቢያችን ይህን ነገር በምን ገለጹት መሰላችሁ? በሌላ ሐዲስ ምን አሉ? አልኢሕሳን አሉ ነቢያችን። ኢሕሳን ምን ማለት ነው ወንድሞች? ኢሕሳን ብዙ ሰዎች አያውቁትም እኮ ኢሕሳን ምን ማለት መሆኑን። ኢሕሳን ወንድሞች በምንድን ነው የመጣው? አርካን ልኢስላም ኸምሳ ትላልቆቹ ምሰሶዎች አሽሀዱ አን ላ ኢላሀ ኢለ አላህ ሙሐመድ ረሱሉ ላ ወሰላ ወዘካ ተጠቀሰ። አርካን ልኢማን ስታ አልኢማኑ ቢላህ ወመላኢከቲ ተጠቀሱ። 11 ትላልቅ የእስልምና ምሰሶዎች ና የኢማን ምሰሶዎች ሲትኖ ሁሉን የሚያጠቃልል ኢሕሳን ይባላል። ምንድ ነው ኢሕሳን? እነዚህ 11 ምሰሶዎች በሙሉ አን ተዕቡድ አላህ ከአነከ ተራህ ፈኢን ለም ተኩን ተራህ ፈኢነሁ የራክ። ለአላህ ብለህ ብቻ መስራቱ ይህ እኽላስ ይባላል አደለም? ኢዘን ኢና አለዚነ የኽሸውነ ረበሁም ቢልገይብ ቢልገይብ፣ አላህ እያየን ነው ማለት ወይም አላህን ሳታይ እንደምታየው አርገህ ዒባዳ ማድረግ ይህችን አያ ይህ ማለት ነው። ኢዘን ስር ልዒባዳት አሉ ዑለማዎቹ፣ የሁሉ ዒባዳት የምስጢር ምስጢር የተባለው አን ተፍዓለ ማ ተፍዓል ለሁ ወሕደሁ ላ ሸሪከ ለሁ። የፈለገውን ዒባዳ ስታርግ ትንሹም ትልቁም ለአላህ ብቻ ብለህ ማረጉ እሱ ነው። ወላ ተስተሽሂድ አሐደን ወላ ተንተዚሩ አይ ثዋብ አው መድሕ ምን አይ አሐድ። ሰው እንዲያመጉሰህ ሰው እንደ የሁሉ ቀረፍ አርገህ ከልብህ አስወጥተህ አላህ ጀዛይ እንዲሰጠኝ ብላ ብቻ ብለህ። እዚህ ላይ ወንድሞች እኔ ዊድን ብራኬት አንድ ነገር ልናገር ወንድሞች ስሙኝ፣ በደንብ ስሙኝ። እዚህ ፓልቶክ ያላችሁ ሰዎች ሐቂቀተን ልንገራችሁ፣ ወላሂ ወላሂ ስሙኝ በደንብ ወንድሞች። ፓልቶክ ገብተህ የምትማረውና የምታስተምረው ለአላህ ካልሆነ ወየለህ ወየለህ። ወላሂ የምታስተምረው ለአላህ ካልሆነ አንድ ሰው ሲያኮርፍህ ያኒ ወይም ደግሞ አንድ ደስ የማይልህ ስታይ ሰው እንደዚህ አለኝ እንትኑ ገሌ እኮ እንደዚህ አለኝ ሰደበኝ አሳነሰኝ ምናምን ብለህ ፓልቶክን ጥለህ ከትምህርት ዓለም የምትሸሽ ከሆነ ለአላህ አይደለህም አይደለህም። እና ደስ የማይልህ ነገር ለምሳሌ ያኒ አባባሌ ምን ነው አስተማሪውም ተማሪውም የማያኮርፍ ሰው የለም። ታኮርፋለህ፣ ትሄዳለህ፣ ትመለሳለህ። ያኒ ይህ የሰው ጠባይ ነው፣ ምንም እንትን አይደለም። ላኪን በፓልቶክ እንደ መድረሳ ካሰብኮ ማለት ነው ፓልቶኩ የፓልቶኩ ሩም እንደ መስጂድ እንደ መድረሳ የምትማርበት ቦታና ጊዜ መሆኑን ለአላህ ብለህ ከገባህ የፈለገውን ነገር ቢከሰት አንተ አጅርህ ከአላህ ነው የምትፈልገው እንጂ ከሰው አይደለም። ስለዚህ ያኒ ሰው ነክቶህ ከዕልም የምትወጣ ከሆነ ሐቂቀተን በጣም አደገኛ ነው ነው ምለው። ስለዚህ ሁሉ ስራችን ለአላህ ሲሆን ኢነ ለዚነ የኽሸውነ ረበሁም ቢልገይብ ጀዛቸው ለሁም መግፊረቱን ወአጅሩን ከቢር። ወባዕደማ በሸረ ልሙእሚኒነ ቢአነሁም የኽሸውነ ረበሁም ፊ ስርህም ወዓላንየትህም ይህን ነገር ከተናገረ አላህ ስብሓነ ተዓላ ሀደደ ልሙሽሪኪን ሙሽሪኮቹን በጣም አስፈራራ። ከዛ ቀጥሎ ኢነሁም ላ የظኑን አና ላህ ላ የራሁም እና እነዛ ሙሽሪኮች የዚህ አይነት የቂን የላቸውም። ሙሽሪክ ካፍር ዓሲ ለምንድን ነው ማዕስያ የሚያደርገው ወንድሞች? አላህ አያየኝም የሚል እምነት ስላለው ነው። ወላሂ ሌላ ምንም አትፈልጉ ምንም አትፈልጉ። አላህ እያየኝ ነው ብሎ የሚያስብ ሰው መሳሳት ይሳሳታል። ዚና ሊያደርግ ይችላል፣ ጉቦ ሊበላ ይችላል፣ ረሽዋ ሊበላ ይችላል፣ ያን ሪባ ሊበላ ይችላል፣ እናቱን ሊሰድብ ይችላል። ይህ ከኛ ጋር ያለ ወንጀል ነው። ላኪን ከነጨራሱ ያኒ ማዕስያ ብቻ ኩፍር ብቻ ሽርክ ብቻ የሚያደርግ ሰው ግን አላህ እያየኝ አይደለም የሚል እምነት ስላለው ነው። ኢዘን አላህ ስብሐ ወተዓላ ምን አለ? ካነ አልሙሽሪኩን የናሉነ ሚነ ነቢ ስ ሰለም እና ምን ተከሰተ መሰላችሁ? የቁሉ ብኒ ዓባስ ዓብዱላህ ብኒ ዓባስ ምን አለ? ካነ አልሙሽሪኩን የናሉነ ሚነ ነቢይ ሰለላሁ ዐለይሂ ወሰለም እነዛ ሙሽሪኮች እነ አቡ ጃህል ቁረሾች በሙሉ ምን ይሉ ነበር? ሙሐመድ እኮ መጅኑን እኮ ነው። ላላላ መጅኑን አይደለም፣ ሳሕር ነው። ሙሐመድ እኮ መጥፎ ሰው እኮ ነው። ገንዘብ እኮ ይበላል፣ ይህ ቁርአን ብሎ የሚያመጣው እኮ አንድ አለ ሌሊት ሌሊት መጥተው የሚጽፍለት አለ። ምን የማይሉት ነገር አለ ለነቢያችን ሰለላሁ ዐለይሂ ወሰለም? እና አንድ ነገር ካሉ ቁረሸቹ ተመልከቱ ወንድሞች፣ ሰበብ ንዙል ካወቅ የቁርአኑን ተፍሲር ታውቃለህ። አያው ለምን እንደወረደ ካወቅ ቀጥታ የተፍሲሩን ነገር በጭንቅላት ቁጭ ይላል። እና እነዚህ ቁረሾች ነቢያችን በሀሜታ ያነሷቸዋል። አላህ ምን ያደርጋል? ዛሬ ለምሳሌ ተሰብስቦ አንድ ነገር ከተናገሩ ጅብሪል ወርድና አላህ ስብሓነ ወተዓላ ያጋልጻቸዋል። እንደዚህ እንደዚህ ይላሉ፣ እንደዚህ እንደዚህ አሉ፣ እንደዚህ እንደዚህ እያሰቡ ናቸው ብለው አላህ ስብሓነ ወተዓላ ለነቢያችን ይነግራቸዋል። አንድ ቀን ምን አሉ መሰላችሁ? የቁል ፈቃለ ባዕድሁም፣ አሁን በጣም ተቸገሩ። ዛሬ ያሉት ነገር ማንም ሳይነግረው ነቢያችን ሰለላሁ ዐለይሂ ወሰለም በቃ ያገልጻቸዋል። አንድ ቀን ምን አሉ? አሲሩ ቀውለኩም፣ እባካችሁ እዚህ የተናገር ነው ወደ ውጭ እንዳይወጣ በቃ እዚህ ይደፈን። አሲሩ ቀውለኩም ከይላ የስመዐ ረበ ሙሐመድ፣ የሙሐመድ ረብ የሙሐመድ ኢላህ እንዳይሰማን። ዛሬ ከሰማን ነገ ያጋልጸናል። ትኑ እንደዚህ ያሉ እንደዚህ ያሉ። ስለዚህ እባካችሁ ቀስ ብላችሁ ተናገሩ። ደግሞ እዚህ የተናገር ነው አምስት ከሆኑ ከአምስታችን ሌላ እንዳይሰማ ብለው ተናገሩ። ይህች ነገር አላህ ስብሓነ ወተዓላ አመጣት። ምን አለ? ወአሲሩ ቀውለኩም አው ይጅሀሩ ብሂ ኢነሁ ዓሊሙ ቢዛት ሱዱር። ያ አግቢያ፣ እናንተ ቀስ ብላችሁ ተናገሩ፣ በልባችሁ ተናገሩ፣ በምላሳችሁ ተናገሩ። ለብቻህን ያሰብከው ያ እንትንም አላህ ስብሓነ ወተዓላ ያውቀዋል። ወአሲሩ ቀውለኩም አው ይጅሀሩ ብሂ ኢነሁ ያዕለሙሁ አላህ ስብሓነ ወተዓላ። ምንድነች አያ እስቲ እንትን ነው ከኔ እኮ ጠፋችችው። ምንድነው የምትለው? ናም የቁል ስብሓነ ወተዓላ ወአሲሩ ቀውለኩም አው ይጅሀሩ ብሂ ኢነሁ ዓሊሙን ቢዛት ሱዱር። ስለዚህ ቀስ ብላችሁ ወይም ጮህ ብላችሁ ሰው ይሰማናል አይሰማንም የሚለው ነገር ኢነሁ ዓሊም ምን አለ ከአነሁ ስብሓነ ወተዓላ የቁል አላ ያዕለሙ ስረኩም ወጀህረኩም መን ያዕለሙ ደቃኢቁ ልኸፋያ ኢነሁ ዓሊሙን ቢዛት ሱዱር። በልብ ያለ የተደፈነው እንዲያውም ዛሬ ሳይሆን ከአንድ ሳምንት በኋላ የምታስቡት ነገር ገና ሳይመጣ ቀኑ አላህ ያውቀዋልና ብዙ አትናገሩ አላቸው። ኢነሁ ዓሊሙን ቢዛት ሱዱር ከአነሁ ስብሓነ ወተዓላ የቁል አላ ያዕለሙ ስረኩም ወጀህረኩም መን ያዕለሙ ደቃኢቁ ወልኸፋያ ኢነሁ ለጢፉን ኸቢር። አላህ ስብሓነ ወተዓላ ደቃቁ፣ ትልቁ፣ ትንሹ፣ የተደበቀ በባህር ውስጥ ያለ በባህር ፎግ ያለ ሁሉ ስለሚያውቅ እንደፈለጋችሁ ጮህ ብላችሁ ተናገሩ፣ እንደፈለጋችሁም በስር ተናገሩ አላቸው። ከዛ በኋላ ምን አለ አላህ ስብሓነ ወተዓላ? ኢነ አለዚነ የኽሸውነ ረበሁም ቢልገይቢ ለሁም መግፊረቱን ወአጅሩን ከቢር። ስንት ምንዳ ነው የሰጣቸው አላህ? ስንት ጀዛ ነው የሰጣቸው? ሁለት። ለሁም መግፊራ፣ መጀመሪያ ወንጀሎቻቸው በሙሉ ይደመሰሳል፣ ነጭ ወረቀት ይሆናሉ። ከዛ በኋላ አጅር ይሰጣቸዋል፣ ጀና ማለት ነው። አጅር ከቢር ፈከአነ ልከላም አላህ ስብሓነ ወተዓላ ምን ማለት ነው? አተሕልያ ቀብለ ተሕልያ። ይህን አስተምራችሁ ነበር ነው ድሮ በደንብ ነው ያስተማርኳችሁ። ለሁም መግፊረቱ ማለት በጭንቅላታቸው ያለ በህይወታቸው ያደረጉት ወንጀሎች ጥርግርግርግር አድርጎ ያጥበዋል። ከታጠበ በኋላ ንጹህ ከሆነ ምን ይሞለዋል? አጅር ይሞለዋል። ያኒ በሌላ አነጋገር አንድ ብርጭቆ መጠጥ ነበራት፣ ጠጅ፣ በጣም መጥፎ ሽታ ያለው ጠጅ የሚያሰክር ሞልቶ ነበር። አሁን እንደዚህ እሱን ድፍት አድርገ ደፍተህ ወተት ብትሞላው ይመጣል ጥሩ? አይመጣም። ወንድሞች ከኔ ጋር አላችሁ? አልኮል ነበረውና ወይም መጠጥ ጠጅ፣ አረቄ ምናምን ነበረው። እሱን ደፍተህ ወተት አምጥተህ ወይም ማር ወለላ አምጥተህ ብትሞላው ጥሩ አይመጣም። ምን ማለት አለብህ? ብርጭቆውም በሳቡን አድርገህ በታይድ አድርገህ በኦሞ አድርገህ በሙቅ ውሃ አድርገህ እጥብ አድርገህ ሀዳ ይሰማ ተክልያ ያኔ የነበረው ቆሻሻ ታወጣና ብርጭቆ ብራንድ ኒው ይሆናል። አሁን እንደተገዛ ንጹህ ከሆነ በኋላ እንደገና ወተት ታስገባና ወተቱ ወተት ወተት ይላል። ይህ ማለት ነው መጀመሪያ ዘንብህን ይቀፈራል። ከዘንብ ነጻ ስትወጣ አላህ አጅር ሰጥቶ ደግሞ ጀና ያስገባሃል። ለሁም መግፊራ ማለት ይህ ነው። ለሁም መግፊራቱን ወአጅሩን ከቢር ጠይብ። ከዛ በኋላ የቁል ስብሓን ወተዓላ እናንተ ሰዎች እናንተ ቁረሾች ወይም ቁረሾቹን የተከተሉ እስካሁን ድረስ ያሉ እናንተ ህንዶች፣ እናንተ ክርስቲያኖች፣ እናንተ የሁዶች፣ እናንተ ካፊሮች፣ ሙሽሪኮች፣ ከሃዲዎች ምን ነካችሁ እናንተ ይላል። ምንድን ነው ጌታዬ? هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور. من يسرى الله شو مريت تكمت أتشون ودومو بالله هم تكفروا السكون ومريتون يسرى الله. هو الذي جعل لكم الأرض مريت بشلقه بتلارة بقلقلت بداغت بمن سرته لكن لنا انت اندمن تأفاد الرجال لا تشوف. هو الذي جعل لكم الأرض ذلولا تزاج مريت لنيات التزاز لك نجي إنياد لم يمن التزازات ونموت. نعم يقول أي إن ربكم هو الذي سخر لكم الأرض وذللها. إيش معنى ذللها بامارنيا؟ تزاج درقات ودك درقات ندفلك يمتارقات مريت نويسته نجي መሬት ማ በጠንካራ ነች ከፈለገች والله ግልብት ብትብት አርጋኛ ታጠፋ ነበረች። ላኪን ድሞች አሁን በሬ በተለይ እነዚህ የበረሃ በሬዎች እንደዚህ ገጠር በሬዎች ቀንዳቸው 1 ሜትር ይሆናል ቤት ይፈርሳሉ። እነቴ ነው እኔ ድሮ ይነግሩን ነበር በአገራችን ሁለት በሬ መጥቶ ጎጆ አፈረሱ። ጎጆ በሳርና በእንትን በቅንዳቸው ብቻ ብትንትንትን አረጋውት ማለት ነው። እና በሬ ለምሳሌ ዘሊል አደረገው والله እነዚህ ተላልቅ በሬዎች ርግጥግጥግጥ በያርጎ 10 ወንዶች አይችሉትም። ላኪን አንድ ሰው ይመጣና በገመድ እግሩ አስሮ ሁለት ሰዎች ከረዱት በሬውን አውድቆ በቢላው አርጎ አንጎቱን ይቀርጣዋል። ምንድን ነው ይሄ ነገር? በሬ ይሁን ሁሉ ሰው የሚፈጅ እንትን ስጋውን ትበላለህ ቆዳውን ትጠቀምበታለህ አጥንቱን ምናምን ዘሊል አደረገው። ዘሊል وذللناها لكم على بليل آية وذللناها لكم فمنها ركوبكم ومنها تأكلون. እነዚህ ግመልና በሬ ምናምን እንደዚህ ለመጓጓዣም ትጠቀማላችሁ ስጋውም ትበላላችሁ እንደገና ወተቱን ትጠጣላችሁ። ማን ነው እንደዚህ ውድቅ ያደረጋቸው እነዚህ እንስሳዎች? ለእናንተ ሲል አላህ ነው። መሬት ደግሞ ልክ እንደዚህ يقول سبحانه وتعالى هو الذي شوف سبحان الله هو الذي نعم جعل لكم الأرض مريت يدرقات من يدرقات ذلولا تهزاج دكاما رقت أنات قوة تلم ببريارقن الرشا بنك أفرات من ما تلم ترى راوتن كسبل النور دالن ترى راوي قلبت أم ذلولا فامشوا في مناكبها وكلوا من رزقه. بجربوا على هيدنا هيدستي برشا بنقد بمن سرا بمريت جربا هيداتشو يا الله الرزق بلو يا الكواتشو إني أدل لهم وي إن أنت كافروش. أن ربكم هو الذي سخر لكم الأرض ذللها فجعلها قارة ساكنة. تلك نش مريت قن رقا أبلع لك أتناقرم أتجعهم أتماتم لا تميد دمو اتنقطقطم ولا تضطرب يعني بزون فنتر فنتر اتلم بما جعل فيها من الجبال اندا تنقطقط ترارا ترارا ترارا ترارا ارغو اندمسسو اندزي اسقومات الى الله سبحانه وتعالى واوجد فيها من العيون اندغنا كمريت يفلق يمتططوا ها دمو يوطال لسقيكم وسقي أنعامكم إن أنت عندك تتطو إن سوتشون دي تتطو دمو أين درجن اللات يعني منش إمارتنو وزروعكم يعني إن أنت أتكلتن دي تتطع إن سوتشون دي تتطو إن أنت عندك تتطو أرجع أين أنا درجوا له وسلك فيها السبل منجد ترقيا منامن أدرك كل شنجي هلو مريت داغتنا كل قلتنا كوربتا بيشا دنغاي بيشا بيهون من هون نبر فسافروا اندفلقاتشو تغوازو سافروا حيث شئتم اندفلقاتشو هيدو تسافروا من أقطارها بكل جهات الأرض هيدو يالكواتشو إني أدل لهم وترددوا في أرجائها باريس كورس تبالا له أدي ساببا مسا تبالا له بأقره تهيدا له بفرس تهيدا له بمكينة تهيدا له بأوروبلان تهيدا له يهلوا يدركوت إني أدل لهم وي كذبوا هلا وكلوا مما أوجده مقبوغن كسوا أدل لهم فامشوا في مناكبها بمريتو جربهيدو مقبوغن كسوا أدل لهم وكلوا من رزقه مقب سمتا من رزقه عليه من واسع الأرزاق والسعي في الأرزاق لا ينافي التوكل على الله يعني توكل على الله أن سرا مسرات ولت ما يقاتش ماله كان يقال لك شون دموش نعم توكلت على الله بله بيت كوتش بله الجهنة تمام بره بتل جنزبات تقني مقبعي متعلهم نعم والله توكل على الله بقلبنا سرا دمو بإجهنا بأكالة سرا له روى أحمد بن حنبل روى عن عمر بن الخطاب سيدنا عمر بن الخطاب أنه سمع رسول الله صلى الله عليه وسلم يقول لو أنكم توكلتم على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا إن النبي عشان منالو أي بلم ببقى الله توكل بالتارقوكو لكن ده وفوش وفوش بمليان سيمي كتر وفوش سيسارو أيتنا الناك على اللم جن ينسو سراء لنسو يومي هون سراء الله تشو منالو إن ده وفوش توكل بالتارقو وفوش كوالو نبي عشان كبتات شو يغدو كبتات شو ينسونا يهدالو هيدو رزقاتشو يزو يمت قالو وين بلتو هوداتشو مولتو يمت قالو يلال انا الزهلاي منالي ابيتاتشو كوش بلو عد اللم رزق ام يمت قالاتشو بلباتشو اللهم بيتشارو مياكو توكلي عرقالو جن تغدو تنكساكسو كبيتاتشو كوجاتشو واتوكو تغدو خماسا هدوا بادو كبيتوات هيدالج اندوف وتروح بطانا هدوا ملتاد موت متعلج سلزي من كساكس واجبنا توكل ما واجبنا مرة عمر بن الخطاب أن سيدنا عمر بن الخطاب بأندان سوالش نبرو تسبسبو ألفنا فقال من أنتم إن أنت ما ناتشو بلوت أيك أتشو فقالوا المتوكلون ألوت إنيابا الله من نوكل الله توكلا كتش بلني الله رزقية أبك أنه قالت قال بل أنتم المتواكلون إنما المتوكل رجل ألقى حب يا أخي أنا قررت ملكته واندموش إن أنت توكل على الله على بوتاو ياسك أمت أتشونو إجهت أمره بمسجد كوش بله رزق اندي متقليه متتبكو إنما المتوكل متوكل يميبالو رجل ألقى حبه في بطن الأرض وتوكل على الله قال دسايلاتكم توكل مالت علي عند سو سندي بمريت لا ياسقباتنا وهاتتاتنا كذا الله نيوكلال ألقى حبه حبه مالت عندي حبه سندي وينتقف مالتنا تقفونا سندي بمريت لا يتزرعونا كزرهو بهالا واستمريت سيقبا يميقبا وهانا أفرسطو كذا توكل على الله انجي سندية ساتزارة سندية ماغنيت تتأبك الله وانموش كاكا بولنجي كاكا كاس أفولن والله سندية سايزارة سندية يفلقان شيخ محمد صالح بن عثيمين منالو عندكان يقر ما تشوالي عندان بسوشالي اهونا لو مسالي السيطو اني لجوش ودال له لجوش لو مولد فلقان له بتولو بكا لجوش ودال له قن على قبام يمت عليه نقر وانموش على قبام وده سيت هالقرب بحلال بحرام سيت هالود مني ከሴት ጋር ደግሞ አልተኛም ግን ልጆች ወዳለሁ ልጆች ለማምጣት ፈልጋለሁ ما يستقيم هذا اذا التوكل على الله ሁለት ክንፍ ያለው ነው ልብህ ከአላህ ጋር ይተወከል ከአላህ ብቻ ትፈልጋለህ ርዝቅ በእጅህና በእግር ደግሞ ትሰራለህ እሺ وفي الآية بزي آية دمو للا فائدة الله تعالى إلى ندب التجارة والتكسب بجميع ضروبه وفيها تهديد للكافرين كأنه قال لهم إني عالم بسركم وجهركم فاحترسوا عن عاقبتي فهذه الأرض التي تمشوا في مناكبها أنا الذي ذللتها لكم وجعلتها سببا لنفعكم وإن شئت خسفتها بكم يتشمريت لنانت ودك يا درقات اندفلتقات شو يمت قفروات يمتن كفر لكوكو قلبت أرقى براسوات شو لي لدفات شلال لهوكو مالتنو الله سبحانه وتعالى تمام اشي كذابو هلا يقول سبحانه وتعالى أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير نزي هلت آية ونموج هلتم الله بسماء دال لي ملك تالو لببل ونموج أهون يا آلام إسلاموج بسوستنا يتكفلوا بعقيدة رقد أندبودن الله بهل مكاننا يعلو يلالو تأيكوا تشون السوفيات ولا يلتمار سوش أين الله تلو الله في كل مكان لحال ይህ በጣም ባጥልና በጣም ውሸት አነጋገር ነው ለምን መሰላችሁ አላህ በሁሉ ቦታ ነው ያለ ካልን በሰገራ ቤት አለ የሴት ብልት ከሐይድ ዋጋ ከሽንት ዋጋ እዛ ውስጥ አለ አላህ ከጫማ ስር አለ አላህ Subhanahu Wa Ta'ala እንዴት በሁሉ መካን ትላለ አላህ በሁሉ መካን የለም የለም እንደዚህ አትበሉ ወንድሞች ስለዚህ አላህ በሁሉ መካን አለ ከተባለ አቋሸሽከው ከውሻ በታች ነው ያደረከው አላህ በሁሉ ቆሻሻ ቦታ ያለው አለ አላህ Subhanahu Wa Ta'ala اعوذ بالله من هذه العقيده ونعوذ بالله من هذا الايمان ወንድሞች እንዳትታለሉ ይህ እዛ ቆሻሻ የሚጣልበት ቦታ ጣሉት አላህ በሁሉ መካን የሚባለው ሁለተኛ ቡድን ደግሞ ከዛ የማያንሱ የባሶ እንደውም የባሶ ሰዎች ደግሞ ምን አሉ? አላሁ ቢላ መካን አላህ አለ ቦታ ነው ያለው ዑለማዎች ምን አሉ? እስቲ ላቦራቶሪ ኤክስፐሪመንት እናርገው ይሄን ንግግር አላህ ምንም ቦታ የለው ካልን እሺ በአለም ያሉ አቅጣጫዎች ዓለም ሙሉ የተስማማባቸው 6 ናቸው يمين شمال يعني قنج غرا لاي تاج سنتونو ارات فيت هوالا انذي ناتشو 6 اقطاعات يمين شمال امام خلف فوق تحت الله يلم كتب على بنذي 6 اقطاعا اذا الله يلم كالكوليت ارغو نموج 2 plus 2 plus 2 equals 6 አሁን ደሞ አላህ በስተቀኝ የለም በስተግራ የለም በፊትም የለም በስተጀርባም የለም በላይም የለም በታችም የለም equals የለም አላህ የለም ይደሞ እነዚህ የባሱ ከነዛ የለም አሉት አላህ طيب ምን እናርግ እንግዲህ በሁሉ መካን አትበሉ አላችሁ እሺ ምን መካን የለውም يلم على تشو من النبل من تبل الله شيخ إبراهيم يالو أتبل أبو آنس يالو أتبل بل الشافعي المالكي أحمد بن حنبل العلماء المفتين الدعاة يالو أتبل من لبل الله يالو بل من على الله يقول لا تشو بإجاشني يالك أأمنتم من في السماء من الذي في السماء أندموش بسماء يالو تمامنا تشونو أتفرتم بسماي ما نالله وندموك مل سنجي الله أأمنتم من في السماء بسماي اللو جيتا أتفرتم أن يخسف بكم الأرض فإذا هي تمر يعني مريتوا قلبت أو بمريت وستن دياس هتماتشن دياس قباتشو أتفرو በሰማይ ያለው ጌታ አም አሚንቱም መን ፊ ሰማ ወይም ደግሞ በእሱ በሰማይ ያለው ጌታ አን ዩርሲለ አለይኩም ሓሲበን ያዕኒ ትልቅ ንፋስ ጠንካራ ንፋስ ድንጋይ የያዘ ንፋስ ወርውሮ ድምጥማጣችሁ እንዲያጠፋችሁ አትፈሩ ማንን ንፍራ መን ፊ ሰማ መን ፊ ሰማ አላህ ስብሓነ ወተዓላ فستعلمون كيف نذير بلو تأبقنا مجرشا إني إلال لما ذكر الله نعمة من خلق من خلق سبع سماوات واندموت إباقا وتزين نعم بمجرشا تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم بلو الذي خلق سبع سماوات طباقا ما ترى في خلق الرحمن بلو የሰማይ አፈጣጠር እንደፈጠረልን ከዛ በኋላ ከዋክብትና ጨረቃ ፀሐይ ደግሞ ለኛ ለመልክ ብሎ ዚና ዴኮሬሽን እንደሆነ ነገረን። ይህ ሁሉ ከነገረ በኋላ ምን ይላል? አአሚንቱ ማለት يقول المفسرون لما ذكر الله نعمة من خلق سبع السماوات طباقا وتزين السماء بمصابيح والنجوم والكواكب للزينة وليت ارض ورجم الشياطين ان يهن كواكبتنا انتن شيطانوش لمجدل اندغنا لنيا اند زينا ديكوريشن ارغو يفطرو جيتا يهن هولو ادرغو اندغنا دمو امشو في مناكبها اني نو مري تفطر كلاتشونا قلال يادرك كلاتشونا انت انينينا بلو تطو يا له جيتا بعد كل هذا تكفرون يهلو أدرغو سيابك الله تكفرون فقال أأمنتم من في السماء يعني من في السماء ربكم أن يخسف بكم هذه الأرض التي لا تعرفونها تملكتون دموش والله والله كنقص جمروس كتاتشيالو كساينتست جمرو يا إلمنتاري ميس إمي مارو درس تكلال لا يعلم هزم مريتن ماننت وامياقسو اسكاندرس يلم يمريت ماننت والله يمياقسو يلم مريت كالله تعزاز كتقبلت من تارغالش ودموش تفور مثل النار عند اسات انه متقاتلو اساته غمراو كوطا مريت بتعزازوا يعني يا الله انت تعزاز متطلات كبشقج كتفناك كتاتج مندنو متارغن ودموش ان يهچن مريت ان يخسف بكم هذه الارض التي لا تعرفونها ابدا مريت يما ينبرت يمريت ماننت يمياقسو يلم هون يمناقو ترارا شلوقو مريت بحر من يهن مهونون سموچو نو مناقاچو انجي يمريت طباي الله يشفنو الله يدفنو منم سو اياق مالو انا سيستم هذا الى الله سبحانه وتعالى بزي آيا دمو ساينتست سيالوت نجر الله الرقاقتو فإذا هي تمور إش معنى تمور واندموش تنكساك سالج تزور عالج مريت تزور عالج ساينتست أهنو ياوكوات الله قن كشي أراد تمتو أمت بفيت يمريت نكسكاسي نقرونال نقرونال بس انت آياتنو ينقر الله سبحانه وتعالى المهم هي تتحرك أثبت الله دوران الأرض يعني تمور بسرعة فائقة جدا لا يعلم سرعتها إلا الله سبحانه وتعالى الذي صنعها مع كل حركاتها هذه هي ثابتة مريت سنت كيلومتر بساعات هي تنكساكسج يزورج إن يجن تسمتنا ياكم يهراسو وندموش يهراسو الله ندال لأستاوكم أهن አሜሪካ ራሽያ ወናምን እነዚህ ነጮች በሙሉ በጠይቃቸው ብቻ ሳይሆን በሳይንስ የተማርነው መሬት ትዞራለች አይደለም እንዴ አትዞርም የሚለው አሁን ሞኝ ነው የሞኞች ሞኝ ነው መሬት ትዞራለች የምትዞር ደግሞ ቀስ ብላ አይደለም በጣም በፍጥነት ነው የምትሽከራከረው ተሰምቶ ያቃል ወንድሜ መሬት እንደተሰማንም የራሱ ትልቅ ተአምር ነው በእጁባ የሚያስፈልገው ነገር ألا تخافون أن يخسف الأرض على رؤوسكم كما خسف على رأس قارون وماله وكنوزه قارون هبتا موسويو يفرعون أما كارين ببرو بالا جنزب سنت مخزن ورق ينبرو السنة جنزبو واجيو بلو الله سيازات مريت وات أدر لم يدرقتشو يهن قرأت تستوسو. ثم قال أم أمنتم من ربكم أن يرسل عليكم ريحا قويا تحمل أحجار كبيرة تقصفكم كفل قدم الله مريت دال يتونا نفاس 1000 كيلومتر بعند ساي ميهد نفاس دنگا يزو متو بعالم يال حزب جبلك لا رغو ايتشلم الى ان دزي كند اياو كون دزي فستعلمون كيف نذير يك العجباتو انغدي يا اخيران تشجرنا يا اخيران قطع طبقو الى يا اخوه لولا رحمه الله بهذه الامه امه محمد أمة مرحومة وندموج أون لنقراتشونين أسدك أقومار لهي الكوت بزيه آيانو أمة محمد مدفونة قرار على إيجم أمة محمد مدفونة قرار على إيجم أبدا كنبي أحسن صلى الله عليه وسلم جمهور اسكهون درس اسكيوم القيامة قوم موسى قوم هود قوم نوح قوم لوط يأيوت نقرار على إيجم أن نايم دمو الله يزيه أمة رحمتنا لرسولات شنسيل ويم دمو لصحابة سيل ويم يمنا درقو مغفرة صلاة أيتو الله سبحانه وتعالى أمة محمد مغفرة انتن بزو لنزاه هزبوش يورد انتنو دبدبا الوردم إن شاء الله أي وردم. يقول لولا رحمة الله بهذه الأمة بأمة محمد الله رحمة باينور وصالحي أفرادها لما بأمة محمد قالوا صالحين هنو الله دبك أشو أولياء الله هنا بتقام عبادة ميارقو باينرو لأنزل بنا ما أنزله على الأمم السابقة كان يابا فيت ينبرو لشن تشي آمت ينبرو انتنو رسولوشنا نبيوش تالا كلاتشو هزبوش من دا درقاتشو الله بقرآن تكسوال عندهم عندان علماش مني لالو لولا شيوخ ركع وأطفال رضع وبهائم رتع لقلب الأرض على عاليها سافلها ولا يبالي الله سبحانه وتعالى بالزمرت شيوخ ركع يسمان أمات يزتنا أمات شما قل لي وشنا يرجو ركوع يدرجو سبحان ربي الأعلى سبحان ربي الأعلى سلو لنسو أيتونو الله سبحانه وتعالى بلاء يما وردوالو وأطفال رضع النزيه أهون يتولد هتسان يتولد هتسان هلت أمات أند أمات سدس وريا درقشو يناتو تأوت يميت أباسو لنسو بلونو الله سبحانه وتعالى ينهو اللو بلاء ما يوردو ولولا بهائم رتع انسساوشو من وانجلاتشو كابتنا بمولو ساري ميبالو وهاي متأتو لنسونا لا هتساناتنا لنزاش ما قل ليوش سيسا قدو سيسا ومي وميولو النزي سوست باينورو نرو با يسولج وانجل ايتهما الله على من قلبت واتنبر الى اللو عندنا علمواتشو. طيب وقال سبحانه وتعالى بعدها من علي مش ارشو ايان قدي ازالة مقعون ومفلقو قن يهن نقر بليلة ايان انقراتشو ونموش. يقول سبحانه وتعالى ولو يؤاخذ الله الناس الله يعلم حزبهم بمياذر قوت وانجل إيان دان دوسو بادرق وانجل باد دنيا كتعاث يمي وردبت بيهون عليه ولو يؤاخذ الله الناس بما كسبوا ما ترك على ظهوري على ظهرها من دابة بوانجلات شن بهدا الله بمريت روحيا لو نقر ايتون نبر بأقرنا بأجي يوم هيد انسسام سوم جنم منم ايتوم نبر الله سبحانه وتعالى ولكن يؤخرهم الى اجل مسمى الله حليم نو صبر لو يتبقال لا توسنا جزي ما شنو توسنو متن تكبرن كقبر تنستن بزا جزي ان يوالنجي اهونما بدرجنا وانجل الله سبحانه وتعالى مريتهم بقلبطات يشل نبر لكن آدر قوم ولولا يؤاخذ الله الناس بما كسبوا ما ترك على ظهرها من دابة ولكن يؤخرهم إلى أجل مسمى فإذا جاء أجلهم فإن الله كان بعباده بصيرا في سورة الفاطر في سورة فاطر عند الهلال بل إلى آية من الله سبحانه وتعالى بسورة النحل نفس الشيء لكن من الهلال ولو يؤاخذ الله الناس بظلمهم ما ترك عليها من دابة ولكن يؤخرهم إلى أجل مسمى فإذا جاء أجلهم لا يستأخرون ساعة ولا يستقدمون أوكي الله بزنباتشن بونجلاتشن بوسدننا بكتان بنور عند إنسس عند روح يعلون كان بزي مريتا يتوم نبر لكن لتوسن جزئية أبك أنا والآخرة أنا ويسلف والله سبحانه وتعالى إلى هون استي يمش الرشو آيوات أسرس من تنياو إزا السر دقيقة لسكوماتشون ويالكواتشو السوان النام بباهون قال سبحانه وتعالى ولقد كذب الذين من قبلهم فكيف كان نكير دقموا له ولقد كذب الذين من قبلهم فكيف كان نكير نانت سووش يا أمة محمد نانت قرشوش كقرش بهلا يمتو نانت مسلموش لقد كذب الذين من قبلكم كنانت بفيت ينبرو هزبوش أمموش بالله يكفروا بنبيو يكفروا يا درك واتشو درقي بالتوقوكو كيف كان نكير نكير منكر معناتنو أسك أيامنا بتأم ياسفرانا قرم ينكتكت نقرنو يا وردك باتشو النسو من دنو يا دركو قيتاي قوم نوح قوم موسى قوم هود قوم فرعون قوم شعيب قوم زكريا قوم يحيى قوم كذا بمولو نبيوتش يتلاكو انبيالو هزبوتش بمن اينت اندات افهواتشو نكير نبر عليه نكير مالت مدفو مدفو ادرقينو يات افهواتشو الال استيقيت هاي نقرن من دنو يادرقاتشو بلن تأيقهون الزيلاين ونقدي تنش مقومي اللبن من اينت نكير نو يادرقهو من أين تقطعتنا يا ورد كباتشو انظروا كيف فعل ربنا بأقوام قبلنا كان يابه يتنبره هزبوش يهن نقرس النسامة انقريه أمة محمد مرحومة نتشن لالن يقول سبحانه وتعالى عندن يوم يقول سبحانه وتعالى وفي موسى يا موسى تكتايوش إذ أرسلناه إلى فرعون بسلطان مبين توراتي ستن هيدستي لفرعوننا لهزبو لكنو فتولى بركنه موسى فرعون السنة والتدرج وأماكر وشو أنبيب لو كفروا وقال ساحر أو مجنون موسى دمو عند ساحر عند مجنون بلو أشوف ببت من على الله سبحانه وتعالى فأخذناه مجمرة بفرعون جمري فرعون كتأنو وجنوده يسو والتادروش عند مليون والتادر نبرو علو عند علماتشو عند مليون والتادرنا اسو جمر فنبذناهم في اليم وهو مليم استي امريكان تأيك اهون عند مليون والتادر بهروس تكتاشيو بن الله تجلالج ممكن عند امت اسفل لقاتل الله قن within one hour بل within minute من أدرقه بهرون فلك أن قوم موسى سيالفو بهرون أتطبق أن قوم فرعون عند مليون والتدريزو ببهر لا يستطعم مالتنا هكذا معنا فأخذناه وجنوده فنبذناه في اليم يم مالت وهانو الشي هو التنية قوم عاد وفي عاد إذ أرسلنا عليهم الريح العقيم نزيز بدم أنبسلو مع سياسي أبزو أنام نمسيلو عند تلك نفاس لا كباتشو ما تذروا من شيء أتت عليه إلا جعلته كالرميم والله يا ألم مهندسوش يا ألم ساينتشتوش بيسفلسفو بيسارو بيتقرو ندزي عنات نفاس ليسارو عيشنو نفاسو من نبرتها قالاتشو متانا لنزي هزب زنبلو كونو زنبلو سيالف ينكاو نقر نفاسو ينكاو أمدي هنا وفي عاد إذ أرسلنا عليهم الريح العقيم نفاسو بوستو هاي للو نبل بال إساتي يازنو نفاسو يمتاو ما تذر من مات ما تذر أتتوم نفاسوا من ما أتتوم ما تذر من شيء أتت عليه نفاسوا ينكّو نجر ودا أشوا ودا أمد تقاتلوا ودا أمد يكير الماتنو رمي مارسنو هلا تنيا نقدي أهون يمسّت أشوا البومبوش أمريكا روسيا لسروتي ما يشلو يا مفندا بومبوش نو أهون يمتقسوا يالو يا الله بومبوش يا الله من دونه يا الله مساريا سوسنيا قوم موسى أيتنال قوم عاد أيتنال وفي ثمود إذ قيل لهم تمتعوا حتى حين انبيبلو بنبيو بسالح سيكفرو من على تشو سوست كنست تشاتشو الله على تشو الله فعاتوا عن أمر ربهم فأخذتهم الصاعقة وهم ينظرون عندو قوم موسى ببهرة ستماتشو قوم عاد بنفاسات أفاتشو قوم ثمود بصي انت بنتنو فأخذتهم الصاعقة ببرك كماي كسماي متى برك أكاتلو انتنا لاتشو فما استطاعوا من قيام وما كانوا منتصرين عند سو ميرداتشو سواتو هلوم ودا أشوا ودا أفرتك أيرو طيب قارون تلقوا هابتا من البرو يمخزنوا ورقوش يقلبت مخازن قل فتشو بتشا أسر أمس سوش يتشكموا تنبر باكها الله فراسلوت إنما أتيتوا على علم عندي يلنبر من جنو الله يمتلي قنزبوا بطرتي الناب أسرعين يمتا يستطين سوي اللم يستطو إله اللم عليه الله سبحانه وتعالى من أدرقه قارون وفرعون وهامان نزي سوستم تم أماكاري ووش ولقد جاءهم موسى بالبينات فاستكبروا في الأرض وما كانوا سابقين نعم فكلا أخذنا بذنبه كلهم بي ذنب بي وانجلوا الله كتاتشو فمنهم من أرسلنا عليه حاصبا عندنا لوتشو بنفاسنا بدنقاي قدلناتشو ومنهم من أخذته الصيحة ليلو تشوزب دمو يا جبريل عند دمس دمو أتفاتشو ومنهم من خسفنا به الأرض ومنهم من أغرقنا وما كان الله ليظلمهم ولكن كانوا أنفسهم يظلمون أن النزي هزبوش بيينة وكت أتادرن أتفاناتشو إلى موسى إشي أمستنيا قوم لوط سيتوشون تتو ارسفة ساتشو يسكس انتن يادر قالو قومو تلو قبرة سدوم كنه قال لاتشو قومو لوت واند لواند يقاب بانبر دي عندو ممكن يلنيال انت شاق ابراهيم انت old mind نيو الله هاتلو نيو من دي اهم با امريكا هقاوه هنو عليه نقر هقاوه نو واند لواند لما قبات هقاوه نو عدل من دي واندو موش عند كان باند بيت كوتش بلن تلفزيون كتاتل نبرنا يي كلينتون كزي بفيت ينبروا يا امريكا مري عند فايل بزي ببتو يزو فايل ودا كونغرس يغبا نبر كذا بحالا عندو من بدم اخباري مكتاتل نبر كنيا من علي شيخ علي نعم يي كلينتون كونو او كلينتون تاقال لهين فايل مندنو فايلو علي علاقة مالكو فايلو لأن دوري يتكراكروبت بتنو بكونغرس آهون لياس أدكو فايلو يزو قبا من دنو فايلو ستل واند لواند مقابات فك أدي أصدكو لعنة الله على من أصدق هذا الكوح والله لعنة الله عليه والله يهين يصدق أسو لعنة يورد بتالكوت أنا يهين يادرقوا واند لواند لما قابات يادرقوا قوم لوط يمبالوا من الله سبحانه وتعالى فلما جاء أمرنا بتقام كابشاكون كان نددون بهالا مطفوص راسي سورو سيدنا لوط مكراتشو انبيالوا عدلم ينيات ازازمت عليه فلما جاء أمرنا جعلنا عاليها سافلها مريتوا قلبتنا تلال يتاج ودا لا يود أناو ولا ينبر ودا تاج هذا الرجل يعني هزبون تشكم أي هدش كذا قلبتات فلما جاء أمرنا جعلنا عاليها ሳፊ ለሃ ይህ ብቻ አይደለም መሬቱን ድምድም አድርጎ ሲያበቃ ምን አደረገ አላህ ሞተዋል እኮ መሬት ውስጥ ገብቶ ተደፍነዋል ግን ምን አሉ ዑለማዎቹ የቀውሙ ሉጥ ወንጀል ብቻ አይደለም አሉ ምክንያቱም ዚና ወንጀል ነው ምንም አይደለም ይገደላል ወይም ይገረፋል ከዛ በኋላስ የፈለገውን ሰው መግደል ምን እንደዚህ ነው የቀውሙ ሉጥ ግን ከፍጥረት ሰው የወጣ ነው ሐቂቀተን አንዱ ሰሓቢ የቀውሙ ሉጥ እንደዚህ ሲያነብ አለ በቃ ወላሂ ወላሂ አለ አላህ ባይነግረን ኖሮ ስለ ቀውሙ ሉጥ ወላህ አናምንም ነበር አለ እንዴት ወንድ በወንድ ላይ ወጥቶ እንትን የስሜቱ እንትን ያረካል አናምንም ነበር የእንስሳ ተግባር ነው ይህ እንስሳም አያደርግም እንስሳም ወንድ ለሴት ነው እንጂ ወንድ ለወንድ እንስሳም አያደርገውም እና የቀውሙ ሉጥ ወንጀል ዳብል ወንጀል ስለሆነ ምን አደረገ አላህ ስብሐት ወተዓላ መሬቷን ገለበጣትና በመሬት ላይ ሲደመደሙ ለአይበቃቸውም አለ ምን አደረገ ፈለማ ጃአ አምሩና جعلنا عاليها سافلها وأمطرنا عليهم حجارة من سجيل منضود بجهنب كوكي هنا ويتتأبسي دنقاي أو ردون دقنا بزاد بدباتشو مسومة عند ربك يعني بجهنب يتكك على دنقاي وما هي من الظالمين ببعيد كفر لغاتشو هيدونا يسون ملك التالاتشو على الله سبحانه وتعالى سدستنيا شعيب يميبالو نبي انبيالوت معسيا بزو منا بزو منا بزو منا الله سبحانه وتعالى ولما جاء أمرنا نجينا شعيبا والذين آمنوا معه برحمة منا وأخذنا الذين ظلموا الصيحة وأخذت الذين ظلموا صيحة صيحة من جنو النموج جبريل within one second بلو دمس ستو سيالف መንደሩን በሙሉ ወደ አመድ ይቀየራል ይህን አይነት መሳሪያ በአሜሪካ አለ በሩሲያ አለ በካናዳ አለ የለም ይሁሉ የአላህ ቦምብ ነው አሁን የምነግራችሁ ያለው ولما جاء امرنا نجينا شعيبا والذين امنوا معه برحمه منا واخذت الذين ظلموا الصيحه فاصبحوا في ديارهم جاثمين اشواهم امدهم كان لم يغنوا فيها تنانتنا ندال نبرو ازيكو مندر نبرش اندزي متبالو بلو تاريكو نشك الرش اقاريتوا كأن لم يغنوا فيها ألا بعدا لمدين كما بعد الثمود الله ارك اتشو على الله سبحانه وتعالى سبعة تنيا ينوح تملكتو النموش يا سيدنا نوح اول رسول زتني متو أمسى أمت دعوة درجو انبيالوت بس يأمنوا أسرهولت إسكسمان على تشو زتني متو أمسى لا إله إلا الله دكمه سلت تشو تبسج تنادد تسك أي بشرش من هذا الرجع إجوا وده سما ينسى قال سبحانه وتعالى كذبت قبلهم قوم نوح فكذبوا عبدنا ينياباريا نوح انبيالوت وقالوا مجنون وازدجر اربا كاتشين تودم ويزكاتش هنا سو مجنون الوت فدعا ربه اللهم بلو جمري اني مغلوب فانتصر تشنف كوكوبيتاي لك نبياتشن دالوت بتايف هيدو بدنغاي ወርውረው ሲመቷቸው ነቢያችን ምንድነው ያሉ ያቺ ዱዓ ታቃላችሁ እናንተ አሁን ደሞ ኑህ ምን አለ ፈዳአ ረበሁ አንኒ መግሉብ ያ ረብ ፈንተስር እንግዲህ ነገሩ ወደ አንተ ትቻለሁ ጌታዬ ደከመኝ ህልና የደክሞ አለ አላህ ስብሐ ወተዓላ ምን አለ ፈፈተህና አብዋበ ሰማኢ ቢማኢ ሙንሃሚር እቲው በደንብ አድርጋችሁ ለሰማይ ትእዛዝ ሰጠናት ቧንቧዋ በሙሉ ከፈተቻለ በሰማይ ያለ መጠር ዝናብ በሙሉ ወረደ ፈፈተሕና አብዋብ ሰማኢ ቢማኢ ሙንሃሚር ታይቶ የማያቅ ዝናብ ዘነበ አይበቃም ይህ ነገር وفجرنا الأرض لمريت دمو تزاز ستناتنا فندج فندج بوست ويالوها هلو أوتاتشو وفجرنا الأرض عيونا منش يتباله هلو تفندنا وطا فالتقى الماء يسماي وهنا يمريت وهولتهم تجنانيو على أمر قد قدر وحملناه على ذات ألواح ودسر نا لنحنا كالسقا ينبرو سونا أنسسا بأن بإنشات يتسراتشو مركب بإنشاتنا بمسمار يتسراتشو مركب إزاوة تاناتشونا تاكالاتشو ينحوها من نبر تاكالاتشو اندموش دا قلوبي هونتشو قلوبي هونتشو مريت بمولو مريت واكونو بمولو أطلق اللقاتش إثيوبيا بتشاد الله سعودي بتشاد الله أفريقا بتشاد الله آسيا عند أنتون آسيا عند بتشاد الله مريت وا بمولو مكنياتهم بمريت يالو من تشج تتكوسو وهوتة بس ما يالله زناب بمولو وردي هلتم تجنانيو مريت وا بجورفنا بوها أطلق اللقاتش وفجرنا الأرض عيونا فالتقى الماء على أمر قد قدر وحملناه على ذات ألواح ودسر بإنشاتنا بمسمار يتسراتشو مركب الزاء والتانة السو تجري بأعيوننا بالزاء بأ الله تبك أنا ويمتهدي نبارتشو مركبوا بأ الله تبك أنا ونجي بالزاء ما أبل مريتون يتلق اللقوها اني تهد نبار ولقد تركناها آية فهل من مدكر فكيف كان عذابي ونذر نقدي نيني عذاب نديت نبر ولما هلك من هلك وندموش كنوح ينبرو هزبوش بمولو يعلم هزب بمولو سي تشرس بمولو سي ودم بمولو دمتماتو سي وطا الله من أدرقه مريت ليلة إزاز ستات لسماي دمو ليلة إزاز ستات يا الله إزاز كما سمعتها شو بفيت سماي زنابواتها وردالج مريتو في منشو يا وطال وهابك أتتلك اللك كل سو سيت أفا ينوح كنوح قاي نبرو بيتشا نجاسي وطو الله من على بسورة هود وقيل يا أرضو ابلعي ابلعي تقرنيانج ابلعي قن عربيانج بيو معنى نواجيو من دونهم توتو وهاو وقيل يا أرض ابلعي ماءك ويا سماء أقلعي سماء دمو وهون سابيو زنابو أسكوميو وغيض الماء وهو قوميهن وقضي الأمر نقروا لك يا الله فرد بزيها لك واستوت مركبوا مارتنو على الجودي باند ترارات أقابلة نحن يازت انتنو مركب دانج وقيل بعدا للقوم الظالمين تبع لنقدي استي اهون كتاكسكوات شو سبات يا الله كتاعتوشنا بومبوشنا او يعني استي اندام تقولين بعد دنيا تسرع لك ازيه يلم لا ليلا ليلا لنقرات شو اندموش ليلا كتاعتمال لي الله كتاعت يقول سبحانه وتعالى في سورة النحل وضرب الله مثلا قرية كانت آمنة مطمئنة عندي تاقر نبرة شالي كهل بوتا رزق إيمة الله تالي مقبنو وهانو مارولانو يميتتانو سقانو ششاينو هل إيمة الله منم سايسرو بتأمونا ينورو نبر يأتيها رزقها من كل مكان رغدا من كل مكان أقريتو بتأم يا الله تسقى يسفن بات نبرج فكفرت بأنعم الله هزبو كأن من قد تتو ودى قرامه يتجمرو من أدرق الله يسد تاتشو انتن رزق أنا الساو سو بتشال اللم فأذاقها الله لباس الجوع مجمرة رب يمبارو نقرت على باتشو ولتنيا والخوف أمان سلام أنا السوى الله سبحانه وتعالى ليبوش بزو شفتوش بزو يعني سرق بزا سو مقدل بزا راب بزا تقمات بزا فأذاقها الله لباس الجوع والخوف بما كانوا يصنعون. يهم أين تمساري أم يلم بزيها الدنيا استي يالو تلالك أقروش باند سامنت ألم بمولو براب اندتموت عرقو بالتلاتشو ما نباتون ميشلو يهنقر ليلا دمو لنقراتشي. يقول سبحانه وتعالى وكم أهلكنا من قرية سنت سنت سنت أقر سنت هزبنيات أفانو بطرت معيشتها بس أقلنا بالله نعمة يتكبرنا ينكبرروا سنتنيات أفاناتشو فتلك مساكنهم كفر لقاتشو هيدونا إيوت يودمو أقروش مريتي بلاتشو هيدونا إيوت بمريتي لال فتلك مساكنهم لم تسكن يعني مريتو سو يمين ربت هوني من بعدهم إلا قليلا وكنا نحن الوارثين. يقول سبحانه وتعالى ليلى فأرسلنا عليهم الطوفان قوم تنو فرعون قوم منا درجاتشو تقال له كان تنو ببحر كما استعماتشو بفيد تنش إما اللي سألو لنو الله سبحانه وتعالى ممكن عند قطعتها وردنا انبيلا له ليلى قطعتها وردنا انبيلا له من أورد باتشو الطوفان غرف تايتو يمايك غرف ستاتشو سنت سو قدلي قن أنام نمارو والجراد أنبتع والقمل أمال والضفادع انقراريت والدم دم آيات مفصلات فاستكبروا تاكالا شو نزي هزبوش قوم فرعون عند مليون هزب ينبرو غرف لك كباتشو لنبيو منالو بقى يهون غرف ينسانا النامنا لنالو غرف بمولو تنسى تنش كويتو كفرو عندنا أنبتا لك كباتشو أهون أنبتا كطاتي هنا لوندموش لا إنيا أنبتا مناقو بأقراتشن إهلي بلال إنيا من نبلاو نبر إني بتأم ودونا بر والله يا ماكدونالد بروسيدم اندزال ودوم أم بتقابل تشتاق قلت شو ندمج أرى بروسيدم يتأم والله ونتونا تواتنا استنس أنا وش نن نهدنا بردنا وكز كزنا ونجرو أم بتأوش بمول وباندزاف أنت شيء ميهون زائق أيالو تنيتو أهم من نرجع لنا نج أنسولا بمريتولا ناتفنا هدن زافو نكان كان كان كان ناس نارجات شو عم بتعوش بمولو تانية توال هذا لهم رقف فيلو النبى أنسولاو أنسولاو تكل الأرجن زوما تو بزوشي ناتشو تكل الناس داتشو على إساتو استمس قبتنا ومقوها بالزام قوها الناس قبتشونا سيموتو كزام الجام تتن يك أنا لونجدي والله بروسد بروسد لم يتموت ما نو يالبلا أنبتا يبلا سؤال لي أبو أنيس أنبتا بلتا المسلين يا للم دي إني بلتا لهم إني أومي تأمن يال أونتينو آيوة إني أليس بزو سوشيني آيوة أنبتا قن لقوم فرعون يوردوا أنبتا تاكال لاتشو من دنو ينبرو علماتشو سيفسروت منالو ميليانس أند ميليانس يميهونو أنبت على التكبات شو الله إهلون بمولو بلو إهلو تجرسي أتكلتو يعلو أتكلت بمولو بلوت أتكلتو درك إنشات بتكري إنشاتهم بلو إنشات ألك بمريت يعلي بك ألا نقر هلوم جرسوت بما جرشا ببيت متو إيان دان لو بيت قبتو يبيتوش بروش بإنشات السارة بر بمولو بلوت بروشو بمولو علقو عليه كذا مسمارون بلوت هالو يبرون مسمار قرتم تم تم تم ارغو بلوت اغريتو بادو قرج لنبيو هيدو باك ين بلا يانسالنا انا منالن انسالاتشو اندغنا تملسونا كفروا كذا بخلاص تنش قويتو دومو قمال لققباتشو يا الله إثيوبيا بمولو لمسالة استي بإثيوبيا نهيد إثيوبيا أجر بمولو زت أنا مليون سويا اللو كمال بيلك أباتشو لمسالة ስንት ቅማል ያስፈልጋል ለችግር? ለምሳሌ እንበል 100 ቢሊየን ቅማል ቢለቀበት ታቃለህ ምን ነበሩ በቀውሙ ሙሳ ቀውሙ ፍርዖን? አንድ ሰው በቤቱ ሲመጣ አልጋ ላይ ለመተኛ ሲል አንሶላው በሙሉ በቅማል ተነጥፎ ያገኘዋል። ያ አንሶላ ነካስ ያረገው ሚሊየንስ ኦፍ ቅማል ቤቱን ይሞላሉ። ራሱ ሰውየው ሲቆም ሰውነቱ በሙሉ ልክ እንደ ኮትና እንደ ሱሪ በቅማል ይለብሳል። ሰውየው ይበሉታል፣ ደሙ ምጥጥ ያረጉታል። ወደ ውጭ ስትወጣ ተከትሎ ቅማል ይሄዳሉ። ተቸገሩ፣ በጣም ተቸገሩ፣ በጣም ተቸገሩና ያ ሙሳ አሉት አላህን ዱዓ አርግ ያንሳልን፣ አነሳላቸው። ትንሽ ቆይተው ደግሞ ከፈሩ። ምን ለቀቀባቸው? ضفادع እንቁራሪት ነው የምትሉት ወንድሞች፣ ይህ በውሃ ዊን ዊን የምትለው ምንድነሽ? ባ ፍሮግ። አዮ ፍሮግ በአማርኛ ምንድን ነው እስቲ ንገሩኝ። እንቁራሪት ነው። እኔ እንደዚህ ነው ማቃት። እንቁራሪት። አይዋ እሷስ ምን ልታረግ ነው ወንድሞች? ለቀቀባቸውና የፈለገውን ውሃ ባህሩ ነው ወንዙ ነው ምንጩ ነው ኩሬው ነው እንቁራሪት ብቻ ሞላ። ለመጠጣት ብለው በአንድ ሲኒ ወይም በአንድ ሳህን እንደዚህ ሲጠጡ 30 እንቁራሪት ያገኛሉ። እዛ ምንድን ነው የሚጠጡ? ዊ ዊ ዊ አፋቸው ውስጥ ይገባል፣ ይውጡታል። ተሰቃዩ፣ በእንቁራሪት ተሰቃዩ። በጣም ያ ረቢ ተመልሰናል ይላሉ። አነሳላቸው እንደገና። ትንሽ ቆዩና ሙሳን ማሰቃየት ጀመሩ። ከፈሩ እንደገና። መጨረሻ ደም ለቀቀባቸው። ደም እንዴት ነው ደም? ደሙ አሉ በማንኛውም ውሃ ወደ ደም ይቀየራል። ሱብሃንአላህ አልዓዚም። ሁለት ህዝብ ነበሩ፣ የፊርዖን ተከታዮችና የሙሳ ተከታዮች። አሁን የሙሳ ተከታዮች በኒ እስራኤል ይባላል፣ እንትኑ ከነዓናውያን ይባላሉ። እነዛ ደግሞ በኒ እስራኤል ነው የሚባሉ። አሁን ውሃው በሙሉ ደም ሆነ። እንዲያውም የሚገርማችሁ ተአምር እስላሞቹ የሙሳ ተከታዮች በሙሳ ያመኑ ሰዎች ውሃ የተጣራ ውሃ ሲጠጡ እነዛ ሰዎች ደም ይጠጡ ነበር። አሁን የፊርዖን ተከታይ አንዱ የሙሳ ተከታይ ጓደኛ ካለው ወደ ጓደኛው ይሄዳል። እባክ ውሃ ጠጣኝ ይለዋል። እሺ ብሎ በዛ በሙስሊሙ ሳህን ያለው ውሃ ነው አይደለም፣ ለዛ ለካፊሩ ይሰጠውና ካፊሩ በእጁ አድርጎ ለመጠጣት ሲል ወደ ደም ይቀየራል። ሳህኑ ወደ ሙስሊም ሲመልሰው ወደ ውሃ ይቀየራል። ይህን ተአምር ታይተዋል። አውቶማቲካሊ ደም ውሃ፣ ውሃ ደም፣ ደም ውሃ፣ ውሃ ደም ይሆናል። ማን ነው የሚችለው? ይህ አላህ ብቻ ነው የሚችለው። ይሁን ሁሉ ተከሰተ በሙሳ። በመጨረሻም ከፈሩ ወንድሞች። በዚህ ስትናቁም የሙሳ ወደ ሌላ እንሂድ። እነዛ ሰዎች ደግሞ ምን አለ በሱረት ያሲን? ሀቢበ ነጃር የሚባለው ሰው ሲገድሉት እነዛ ካፊሮች ገደሉት። እንዲያውም ሶስት ነቢዮች ነው የተላኩ። እነሱም ለመግደል ፈልጎ ነበር ግን አልቻሉም። አላህ ስብሃነ ወተዓላ ቅጣት አወረደባቸው። ቅጣቱ ተመልከቱ ወንድሜ። وما أنزلنا على قومه من بعده من جند من السماء وما كنا منزلين نزيه زبوش وتادر لكن ملائكة لكن لناتفاتشو أي قباتشو ما تي كزايا نسوناتشو وتادر ملاكم أسفل لكم للنزيه. طيب من أدرك قيتاي؟ إن كانت إلا صيحة واحدة فإذا هم خامدون. جبريل አንድ ጊዜ በነዛ ህዝብ እለፍና አንድ ድምጽ ለቀቀባቸዋል ነውና ዋው ብሎ ሲያልፍ ጅብሪል በድምጹ ብቻ ኢዛሁም ኻሚድ ኻሚዱ ማለት እሳት ተቃጥለው ወደ አመድ ተቀየሩ ይላል አላህ ሱብሃነሁ ወተዓላ። ያ ሐስረተን አለል ኢባድ። የእናንተ ጉዳይ የህዝብ ጉዳይ እኮ በጣም ያሳዝናል። ማ ያእቲህም ሚን ረሱል ኢላ ካኑ ብሂ የስተህዚኡን። ጠይብ ወደ ሌላ ደግሞ እንሂድ። 12ኛው كذبت عاد فكيف كان عذابي ونذر إن أرسلنا عليهم ريحا صرصرا في يوم نحس مستمر نزيد قوم عاد نفاس لك قباچو تنزع الناس كأنهم أعجاز نخل منقعر نفاسو من يادرق نبر تاقالاچو وندموچ لمثالي برياد كتماي جبال يرياد حزب بمولو كمريتو أنستو حزب بمولو كنو نفاسو كمريتو يانسانا إذا أرقو بمدرا بدلا يطلوال حزب من هون المسراچو ياندند سو بأقول لهم هذا عند سؤال لهم براسو يتكلال أعجاز نخل مالت لك يزاف يزاف مسوسوي مثل راسات شو ودتاج بأشوا لا يكبرال إقرات شو ودلا يهورال عند زيادة الرقات شو الله سبحانه وتعالى كذبت عاد فكيف كان عذابي ونذر إن أرسلنا عليهم ريحا صرصرا في يوم نحس مستمر تنزع الناس كأنهم أعجاز نخل منقعر للا دمو ليت يلا عذاب دمو تملكتو عندو موسى السامرية مبالو سيدنا موسى ودى الله يدو بزابة أرسينا كالله قاسي قنان موسى السامري عند بالمازنا بورك عند بريق سرتو باند تأمر نقر اندمين كسا كسا درقو حزبو يموسى تكتاج بمولو موسى انتتو ودزا عجل ودزا انتن مملك جمرو مالتنو هم موسى متا تقوطا كهارون قا بطام تتعلان دزي كزا هلا تارقو اهون موسى السامري يتبالو يهن شركي جمرو بموسى كتاتو من نبر بلوستي عند سونو موسى السامري يمبالو የሱ ቁጣት ደሞ አሁን የዓለም ሳይንቲስት የማይችሉት ቁጣት ነው ያወረደበት አላህ ምን የሚባል በቁጣት ነው ያወረደበት يقول سبحانه وتعالى فلم نعم قال فذهب هداه الله سبحانه وتعالى فان لك في الحياه ان تقول لا مساس وان لك موعدا لن تخلو لن تخلفه لا مساس يميبالو بشتا طالبت مندرو لا مساس تاقلاچ وندموچ عند سو ودسو قربلو نكا كادرغو اسات يقاتلال الكتريك شوك يزوال مانينياوم سو يهون انسسا تنش نكا كادرغو الكتريك انتني يقاتلال الكتريك من لبلاچو كهرباء يكهرباء سونته يتكهرب ودا كهرباء يقير سونته سلازي سون داينكاو انسسان داينكاو بمدرابدا يكوبللي يكوبللي اسكم يموت درس بمدرابدا هونوال لمن يتطا يتشلم ليبلا ما يتشلم كسو قال لمن ناغر يتشلم عند سو قرب قالو يتكهرب الكتريك شوك يزوال دزي يهن بشيطا طالبت قران كونو قال فاذهب فإن لك في الحياة أن تقول لا مساس لا مساس لا مساس إلا أتقربون أتيازون لا تقربون أتيازون يمي البشتة تألبت بزيانة نور نبر سويو طيب ليلا دمو من سبحان الله الله كو فنان نوكو والله ليلا دمو من كتاتة لك قبات شو تو تو توالات شو انبيالو فلما عتوا دمبرو سيتسو عمانه عنه قلنا لهم كونوا قردة خاسئين ودا اسماك ودا انتن ودا زنجرونا ودا انتن كأيراتشو سوچو كنو ودا زنجرو كأيراتشو الله سبحانه وتعالى سلزي زنجرو هونو مالتنو طيب ازيه لاي ازيه واندموش بزي زمناتشن لاي تبارك الذي بيده الملك اهون بإجاتشن يالك سورة يمتشرشوا بمندنو متشرشوا آيوا يمتشرشوا قل أرأيتم إن أصبح ماءكم غورا فمن يأتيكم بماء معين بزي هل متشرشوا عندو كونو إسلامنو لكن يشوفها بقرآن بقرآن يتشاوتها اهون يهن آيا يكران البرادو اهون بزمناتشن كونو قل أرأيتم إن أنت سووش الله اكو يه وهاي متقدبت كوري ليادرقو كو يشلال وها الله بلاچو بالدي ستاسغبو لكباد هونو درق ليادرغو يشلال الله سبحانه وتعالى ውሃው ወደ ውስጥ ስበን ኩሬው እና ወንዙ ልናደርቀው እንችላለን። ማን ነው ውሃ የሚሰጣችሁ? አለ አላህ ስብሐ ወተዓላ። ቁል አረአይቱም ኢን አስበሐ ማእኩም ገውረን፣ ገውረን ደረቅ ማለት ነው። ፈመን ያእቲኩም ቢማኢን መዒን፣ ሰውየው ይቀራ ይህን ቀራና ምን አለ? ናእቲህ ቢፋሲና አለ፣ በእኛ ፋስ አድርገን ቆፍረን እናመጠዋለን እንጂ ማን ነው የሚያደርቀው አለ። ቃለ ሼክ ሳልሕ አልሙጋምሲ ይህን ነገር ሲያወራ ፈማ ከመለ ከላሙሁ፣ ንግግሩን አልጨረሰም አሉ። ፈአስበሐ ማኡ ዐይነይሂ ገውረን ፈዓሚየ ሊተውሂ፣ እንደዚህ ሲናገር ማን ነው ውሃ የሚሰጣችሁ ሲል እኛ ራሳችን በፋስና በጦር ቆፍረን ነው የምናመጣው ሲል ንግግሩ ሳይጨርስ የአይኑን ውሃ አላህ ስብሐ ወተዓላ ሳብ ባደረገውና ሁለት አይኑ ደረቀ፣ እውር ሆነ በዛ ጊዜ አለ። ይህ ነገር ደግሞ አላህ ካልሆነ ሌላ ሰው አይችለውም። ኢዘን ወንድሞችና እህቶች እንድገመውና አያው በጣም የሚገርም ነው። የመጨረሻ አያው ወለቀድ ከዘበ አለዚነ ሚን ቀብሊሂም ፈከይፈ ካነ ነኪር፣ እንዴት ነበር ስትመለከቱ ተመለከታችሁ ወንድሞች። 13 አብን ምሳሌ ነው የሰጠኋችሁ። ቀውሙ ኑህ፣ ቀውሙ ሁድ፣ ቀውሙ ከዛ በሙሉ ተመልሰን እንግዲህ አያው ብንቀራው አሁን ስብስብ ሊልን ኢንሻአላህ። ኢነ አለዚነ የኽሸውነ ረበሁም ቢልገይቢ ለሁም መግፊረቱን ወአጅሩን ከቢር ወአሲሩ ቀውለኩም አው ይጅሀሩ ብሂ ኢነሁ ዓሊሙን ቢዛት ሱዱር አላ ያዕለሙ መን ኸለቅ ወሁወ ለጢፉ ልኸቢር هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير يهيالكو የዛሬ ተፍሲራችን እዚህ ያቆማለሁ ኢንሻአላህ። ኢዘን አላህ ሱብሓነሁ ወተዓላ ከአደም ጀምሮ እስከ ሰይድና ረሱል ሰለላሁ ዐለይሂ ወሰለም ብዙ ነብዮችና ረሱሎች ሲላኩ በጣም ብዙ ህዝቦች ነው ያጠፋ አላህ ሱብሓነሁ ወተዓላ ብዙ እንትን ያደረገ። ላኪን ኡመት ሙሐመድ ኡመተን መርሁማ፣ ይህን አይነት የአላህ ቅጣት አላየንም፣ ኢንሻአላህ አናይም። ይህ ማለት ግን ነጻነን ማለት አይደለም። አዛባችን የኡመት ሙሐመድ አዛብና ቅጣት በአኼራ ተላልፈዋል፣ ወየላችን በአኼራ እናገኘዋለን። አላህ የፈራ ካልሆነ በስተቀር የከፈረ ሁሉ በበርቅ በነጎድጓድ በጎርፍ በንፋስ አላህ ሊዓዝበን አልፈለገም። እና እስቲ ማይክ ውሰዱና እናንተ ማንጎርጉሩት ወንድሞች በረካቱ جزاكم الله خير الحمد لله رب العالمين انقدي بلجنة تاچن علم وعلفن بلن سنة تسات قرآن انسان ناوك كلام الله تفسير انسان ناوك تقوار تنكرن يال سنة تسات الله تعالى من فضله وكرمه كبي تاچن كتش بلن من نمار بزمن عمد تعالى الله تعالى الحمد لله رب العالمين እና አሁን እኔ ትንሽ አስተያየት መስጠት የምፈልገው የአንዳንድ ወንድሞችን ኡስታዝ እንዳሉት በዓለም ዙሪያ በተለይ በሀገራችን በጣም ይበዛሉ፣ ያው ስለምንተዋወቅ ማለት ነው። ስለ አላሁ ተዓላ ከሱ የበለጠ ማን ሊነግረን የሚችል የለም። የእሱ ማንነት አላሁ ተዓላ በቁርአን በተለያየ ቦታ ላይ በተለያየ ሱራ ይነግረናል። ከዚያም ደግሞ በቀጥታ ዋህዩን የሚረከቡት ረሱል አለይሂ ሰላቱ ወሰላም ናቸው። እና ይህን ሁሉ እየሰሙ ወንድሞች ወይ ቁርአንን ከመሻይኾች ጎንበስ ብለው ቀርተው ቁርአንን አንደርስታንድ ለማድረግ አይፈልጉም፣ ብቻ በግምት ስሜታቸውን በመከተል ብዙ ወንድሞች ገስግሰው ማተው አላህ የታለ ይልሃል። አርራህማኑ አለል አርሽ ስተዋ ብሎ የለም እንደ ስትለው ይሄማ ቦታ ረክለት። ይሄ ነገር አሁን ኡስታዝ እንዳሉት እኛ ዲን መጀመሪያ በራሳችንን መማር በጣም አንገብጋቢ ዒልም ወሳኝ መሆኑ እዚህ ላይ ለእኛ ይጠቅመናል ማለት ነው። እንደዚህ አይነት ዕድሜ የሌላቸው ሰዎች መጥተው ያልሆነ ጥያቄ ሲያቀርቡ ራሳችንን መከላከል እንድንችል ማለት ነው። ምክንያቱም እውቀቱ ካለን በቀላሉ አንድ ነገር አንሸነፍም፣ ዲፌንስ ማድረግ እንችላለን፣ መከላከል ራሳችንን መከላከል እንችላለን፣ የተሳሳቱ ወንድሞችንም ደግሞ መመለስ እንችላለን። እንግዲህ እነዚህ ሰዎች አላህ ይህን ከሆነማ ቦታ አረክለት፣ ይህን እንዲህ ከሆነማ እንዲህ አረክለት እያሉ ለማለት የሚከራከሩ ወንድሞች አሉ። ይህ ምንድን ነው? ረሱል አለይሂ ሰላቱ ወሰላም እኛ የነገሩን አላሁ ተዓላ ራሱ በቁርአን የነገረን ያለንን እኛ ቁርአን ያለንን መከተል ግድ ነው። ይህን ካላመንን እኛ ኢማን ሊኖረን አይችልም፣ አማኝ ሙእሚኖች ልንባል አንችልም። በቁርአን የተነገረንን ካላመን ማለት ነው። እንግዲህ በቀላሉ እንደውም መረዳት ቢፈልጉ ኑሮ ወደ ቁርአን ተፍሲር እንኳ ባይሄዱ ረሱል አለይሂ ሰላቱ ወሰላም ከመካ ወደ ኢስራ ወልሚዕራጅ ይህን እንኳ በይህ እንኳ ማስረጃ ሊሆናቸው ይችል ነበር። ነብዩ አላሁ ተዓላ ና ብሎ ሲወስዳቸው ወዴት ነው ወሰዳቸው? ወደ ኢትዮጵያ? ወደ ሶማሊያ? ወደ አሜሪካ ነው ወሰዳቸው? ይህን እንኳ ሰባቱን ሰማይ አልፈው እንዲሄዱ ያውቃሉ። አላሁ ተዓላ ወደ ላይ ባይሆን ኑሮ ጅብሪል አለይሂ ሰላም ከመካ ወደ ቤተል መቅዲስ፣ ከቤተል መቅዲስ ወደ ሰባቱን ሰማይ እያንዳንዱ ሲራ ያውቃሉ፣ ይሰማሉ። ያ እስራ ወደ እስራ ሚዕራጅ መሄዳቸው እንኳ አንድ ማስረጃ፣ ትልቅ ማስረጃ የሆናቸው ነበር። ወደ ሌላ አሚንቱም መን ፊ ሰማይ አን የክሲፈ ቢኩም አልአርድ ፈኢዛ ሂየ ተሙር የሚለውን እንኳ ባይረዱ በዚያ እንኳ አላሁ ተዓላ ወደየት እንደሆነ ማወቅ ይችሉ ነበር። እንግዲህ ለእንደዚህ አይነቶቹ ሰዎች ምን የሚሉት ነገር አለ? ወለይሰ የሱሑ ፊል አዝሃኒ ሸይኡን ኢዘ እሕታጀ ነሃሩ ኢላ ደሊል ይላሉ። አንድ ሰው ቀን ፍንትው ትቶ ቀን ለመሆኑ ማስረጃው ምንድን ነው ብሎ ቢጠይቅህ ምን መልስ ተሰጠዋለህ? እና ኢንሻ አላህ ይሄ ነገር እንዲህ አይነት አንዳንድ ወንድሞች እንዲህ ኮንፊውዝ የሚያደርጉ ሰዎችን ለመከላከል እንድንችል መማራችን በጣም አንገብጋቢ ነው ለማለት ፈልግ ነው። ኢንሻ አላህ ሌላው ምንድን ነው? ሰለፉል ኡማ እንዳሉት አልኢስቲዋኡ ማዕሉም ወልከይፍ መጅሁል ወልኢማኑ ቢህ ዋጅብ ወሱአሉ አንሁ ቢድዓ ይላሉ። ይሄ ማመን ግድ ይለናል። አላሁ ተዓላ ሚን ፈውቂ ሰብዒ ሰማዋት ዓላ ልዓርሽ ረሕማን እናውቃለን። እንዴት ነው አናቅም? አልተነገረነማ። ረሱል ዓለይሂ ሰላቱ ወሰላም የነገሩነን ማመን፣ አላህ በቁርአን የነገረን ማመን ግድ ይለናል። እንዴት ነው አናቅም? አልተነገረንም። እና ኢንሻ አላህ ይሄን ነገር ለመከላከል የምንችለው ቁርአን ተፍሲር ስናውቅ ነው፣ ዲናችንን ስንማር ነው ለማለት ነው። ኢንሻአላህ ዙህር በእኛ ደርሷል፣ እንዳልዛችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሞች፣ ያሳቀኝ ነገር እናንተ አልሳቃችሁም፣ እኔ ግን ያሳቀኝ ነገር ይናቃለሁ። ምንድን ነው? ቀን በአራት ሰዓት ቀን ማለት ነው፣ ፀሐይዋ ወጣች፣ ቀን ነው። አንዱ ይመጣና ቀን መሆኑን ማስረጃ ስጠኝ ቢልህ ምን ትላለህ? አያስቅም ይሄ ነገር ወንድሞች? እኔ ቀን መሆኑን አላውቅም እንዴ? ፀሐይ ያርየህ ቀን መሆኑን እኮ ቀን መሆኑን ማስረጃ ስጠኝ ቢልህ እብድ ነው የምትለው? እንደዚህ እኮ ነው አላህ በሰማይ እንደ ነው በአርሹ እንዳለ ምናምን ማስረጃ ስጠኝ። ያ ቁርአን አለ ምን አለ እንደዚህ ማለት ነው። ሁለተኛ ነገር ያሳቀኝ ነገር ነቢያችን ወደ ሚዕራጅ የሄዱ ወደ አዲስ አበባ ነው የሄዱ ወይስ ወደ ቻይና ባንኮክ ነው የሄዱ? ሁሉ ሰው ያውቃል ሰማይ ደርሰው እንደመጡ። ናዓም ወላሂ። ላኪን በመጨረሻ አንድ ነገር ልስጣችሁ ወንድሞች። አልቡሰይሪ የሚባለው አንድ አለ። አልቡሰይሪ መውላ የሰሊ ወሰሊም ዳኢሙ ልአበዳ የሚለው መንዙማ ያደረገ ነው። እዛ ምን አለመሰላችሁ፣ በነቢያችን የሚከፍር ሰው ካያችሁ አትደነቁ አለ። በቁርአን የሚከፍር አላህ መኖሩ ራሱ መኖሩን አለመኖሩን የሚጠራጠር ሰው አትደነቁ አለ። ለምን? ቀድ ቱንኪሩ ልዓይኑ ደውአ ሸምሲ ሚን ረመድን ወዩንኪሩ ልፈሙ ጣዕመ ልማኢ ሚን ሰቀም ይላል። አንድ ሰው ቀን በውጭ አውጥተህ ፀሐይዋ እያለች 90 ሰዎች ፀሐይ አለች ብሎ ሲመለከቱ አንድ ሰው የለችም ፀሐይ ሲል ምን ሆኖ ነው ብትል፣ ረመድ የሚባለው የአይን በሽታ ስላለው ፀሐይ ለማየት አይችልም። ስለዚህ ችግሩ በሱ በሽታ ነው እንጂ ፀሐይ ስለሌለች አይደለም። አሁን ደግሞ ነቢያችን እውነተኛ አይደለም የሚሉ እውነተኛ ስላልሆኑ አይደለም በሽታ ስላለበት ነው ሰው وينكر الفم طعم الماء من سقم عند سو دمو اسس سو يتابطنا يتطرى وها تسطاچو الله كلهم يتطالو 9 عنده كن يي هو አይደለም ይላል طيب ምንድነው ረው አይደለም ይላል ለምን سقم የሚባለው በመላሱ ስላለ ነው ችግራችን እሱ አይደለም ወንድሞ ችግሩ በቁርአን ቁርአን ስተ ስለሆነ አላህ ስለሌለ አይደለም ችግሩ የጭንቅላት ያምሮ ጉዳይ ነው ለማለት ነው የፈለኩት ማይክ ፍሪ ሰላችን አው መሐመድ አላህ አቆይልን ማሻአላህ እንደዚህ ኡስታዝ ኑር ሐሰን እንግዲህ የዛሬው መጀመሪያው አስን ጀምር እነልዚን ይኽሹን ረብሁም ቢልገይቢ ለሁም መግፊረቱ ወአጅሩን ከቢር ያለውን ሲፈሰር ማሻአላህ በሁለት አይነት እንደተፈሰረ ሰምተናል በመጀመሪያ ሲተነትኑት ቀብለ ሙአይነት العذاب ያ ሲተነተን አላህ Subhanahu Wa Ta'ala ሳናየው በማመናችን ሳትን ረሱል ሰለላሁ ዐለይሂ ወሰለም ሳናቸው በማመናችን እንደዚህ ያለ ሲዘረዘር በበኩሌ በጣም ደስ ብሎኝ ነበር ለምን አልহামዱሊላህ ይሄ ኢማናችን ምናልባት አላህ Subhanahu Wa Ta'ala ዘንድ ያወጣናል የሚለው ደስ ብሎኝ በሚቀጥለው እንሲንክን ስራችን ጋር ስናሳመዛዝ ነው እንዴት በሁለተኛው ሲተረጎም እነሆም يخافون في السر والعلانية በሆነ ቦታ አንድ ሙእሚን የሆነተኛ በቀይ ያመነ ሰው መለኪያው የሁለተኛው ላይ በጣም ከኛ ካለነው ከምናደርገው ድርጊት ድሮም በሱረቱ አተካቱል እንደተማርነው ማለት ነው እምንለውና ምናደርገው አለ መስማማቱ ያ ጋር ሲመዘል በኋላ እንደገና አስፈራኝ ለምን እኛ ከሰው ከተደበቅን የምናደርገው የተለየ ከሰው ጋር ስንሆን የምናደርገው የተለየ ስለሆነ ያለን በገይብ ያለን እምነት ምን ያህል ጎደሎ መሆኑን ያሳያል ማለት ነው እና አላህ Subhanahu Wa Ta'ala እንትን ይበለን በዚህ የገይብ እምነት በጣም ከሁሉም የጠነከረና የየውመል ቂያማ ነጃ የሚያወጣ መሆኑን የሚጠቁም ነው ማለት ነው እና ከዛ በኋላ እንግዲህ አላህ Subhanahu Wa Ta'ala አላህ የት እንዳለ አላህ Subhanahu Wa Ta'ala በሰማይ እንዳለ ሁሉን ነገር ጠቆመን በሁለት አያት መንፊስ ሰማ ያለ ማለት ነው ግን አሁን ቅድም አሁን የተባለውም አሁንም ዛሬም ጧት ቁጭ ብለውን ጓደኞቼ ጋር እንደዛ ዛክፊላ ጋር ነዋራ ነበር በዙ አይነት በራያ የሚካሄደው ሁኔታ ወንድሞቻችን ስርቤት የገቡት ዋናው ይሄ ነው አላህ في كل مكان የሚለው ነው ችግር የፈጠረው ان الله على العرش استوى من ستلات على ثلاثه استولى ነው ይያሉ መሻይኽነን የሚሉ በጣም ትላልቅ መሻይኾች ስነጥሩ የነበሩ ሰዎች አሁን ከአህባሽ ጋር ሆነው ህዝቡ ጋር ሆነው ህዝቡን ያስተባበሩ ግማሹ ተሰዷል ግማሹ ሲልበና ያለውና ለምን ለዚች የቅርቧን ዱንያ ብቻ ስልጣን ለማግኘት ከመንግስት ጋር ለመመሳሰል ከአህባሽ ጋር ተመሳስሎ ስልጣን ለማግኘት ገንዘብ ለመብላት ነው ባያምኑበት እንኳን ብዙዎቹ ሳያምኑበት የነበሩት አሁን ግን ለመኖር ሲሉ ሁሉን ነገር ከርተው ወንድሞቻችን ንስርበት ያስገቡና ያስደበደቡ ያሉት ዑለማአነን የሚሉ ሰዎች ናቸው ቁርአን ስትቀራላቸው በተአውል በማድረግ ቁርአንን በማጣመም ተፍሲርን በማጣመም እና ሌሎቹ ይሄ በቃ አሙ ሁሉ የህዝቡ ሲከተላቸው የነበረው እነሱ ነው የሚሰማው ሌላ አሁን የመጣው በተለይ ወሃቢ ነው በሚባል የተጠራን ሰው ሁሉ በምንም አይነት ሊቀበሏቸው አይችሉምና አሁን ያለው ትልቁ በሽታ እዚህ ላይ ነው አላህ Subhanahu Wa Ta'ala فوق عرش ከሰማይ በላይ እንደሆነ እየነገረን ይያለ እኛ እናውቅልህ አንተ አይደለም እዛ አይደለም ያለው አንተ في كل مكان ያለው አንተ ቆሻሻ ወታም አንተ ዛን ያለው አንተ ኺንዚር ወታም ዛን ያለው የፈለገ ቢሆን ዛን ያለው ይያል ምን ለፈልፈው የሚለፈልፉ ሰዎች ወናኡዙ ቢላህ እኛ ዕውቀታችን ካንተ ይበልጣል ማለት እኮ ነው እሱ እኔ ዛሬ ያለሁም ይያለ አይደለም አንተ ነዚህ ይያለ ብለን በመናገርበት ጊዜ በጣም ትልቅ ወንጀል ነው በጣም ትልቅ ድፍረት ነውና አላህ ሱብሃነሁ ወተዓላ ከዚህ የጸዳ ነው እሱ ሲነግር የነገረን ናዓም ብለን መቀበል ሲገባን አይሰማም እንዴ አይሰማም ሙቢላል ኦኬ እና የዚህ የአቂዳ ጉዳይ የአቂዳ ጉዳይ ያ ጀማዓተል ኸይር والله every day እንደው እየሳልን እየወለወልን ነው ልንቀመጥ የሚገባን ጉዳይ ነው ማስረጃ ከፈለግን ከማን ነው ማስረጃ የምንፈልገው ከቁርአን ከሐዲስ الله سبحانه وتعالى ከሱ በላይ ማን ሊነግረን እንዴት ይላል الا يعلم من خلقه اللطيف الخبير الله سبحانه وتعالى هو عاقي هو እና ሁሉ ነገር አዋቂ ሆኖ እሱ አይደለም ደዋቂው አሁን እነዚህ ወአስሩ ቀውለኩም አውጃሩ ቢ ነው ዓሊሙ ቢዳት ሲዱር እሺ የፈለገ በሉ አላቸው መሐመድ እንደ ምስጥራችን እንትን ይወስን እየሰማ ያጋለጠን ነውና አትጩሁ ተደብቃችሁ ሁሉ ነገር እንትናገር ተደብቀስ ብላችሁ ተናገሩ ተደብቁ ግን ተዋቸው እንደ الا يعلم من خلقه اللطيف الخبير يفلقه بيون قصبت له بتچو له كالله زند شخشكتا قرتو قلباچن مناسبو نغر كالله زند منم اكل لهنا كالله مدبق كالله مششق ايتشالم اللهن مشوديم ايتشالمنا عقيداچنن بتككل والله كاهون جمرن كودفيتم يالتسككل عقيدا كالن اهون جمرن ማንም ሰው ይለኛል ሊሰልበኛል ጓደኛ ጣለሁ ይባለው ነገር ወደ ጀርባ መጣል አለብን እኛ ምን ድንበት ምን ገነው መፈለጅ አለብን ከአላህ ዘንድና ይሄንን ነገር በትልቅ እንትን አትኩራት ለናይ የሚገባ ጉዳይ ነው አቂዳ ጉዳይና ወባረከላሁ ፊኩም ግዘው በጣም እንዳላሳልፍ ሰላም አለይኩም ወራህመቱላሂ ወበረካቱ ማክፍሪ استاذ ሁሉንም ነገር እነሱ ብለውታል ግን እኔ የምጨምረው ነገር ምንድነው አላህ Subhanahu Wa Ta'ala እንስካልፈራን ድረስ የሚያጋጥመንን ነገር ሁሉ በፊተኞቹ ሰዎች ላይ ያው በግልጽ አስቀምጣውታል ተነግሮናል በቁርአን እስካመን ድረስ ደግሞ አላህ Subhanahu Wa Ta'ala ምን አይነት ነገር እንደሚገጥመን አሁንም ቢሆን አላህ Subhanahu Wa Ta'ala በርግጥ ይሄ ሁሉ አንዳንድ ችግሮች እየተፈጠሩ በአይናችን እያየን ማለት ነው ባይቀጣንም አላህ Subhanahu Wa Ta'ala የሰው ልጅ በጥፋቱ ቢዘው ኑሮ በመሬት ላይ ተንቀሳቃሽ አይኖርም ነበር ብሎ ስላለ ነው እንጂ የሚደረገው ነገር ሁሉ አሁን ለምሳሌ አገራችን ብንወስድ ማለት ነው አላህን በመፍራት ዘንዳ አላህ Subhanahu Wa Ta'ala የምንሰራውን ነገር ሁሉ እያንዳንዷ ነገር እየተከታተለን ነው በሱራተ ሙጃዳላም ብሏል አላህ Subhanahu Wa Ta'ala ሶስት ሰዎች ምስጢርን ቢናገሩ አራተኛ አላህ Subhanahu Wa Ta'ala አብራቸው እንዳለ ተናግሯል አምስቱም ሆኖ ቢናገሩ ያው ስድስተኛ እሱ ሆኖ እንዳለ ተናግሯል ማለት ነው በየትኛውም ቦታ ሆነን ብንሰራ ማለት ነው አንዲትም ነገር ብንሆን ብናደርግ አላህ Subhanahu Wa Ta'ala እንደሚከታተለን ይያወቀን አሁን ግን የሚሰሩት ማለት ነው በአገራችን በተለይ ብናይ ሙስሊሞቹ ማለት ነው ካፊሮቹ አላህ Subhanahu Wa Ta'ala ያው ልባቸውን ሸፍኖባቸዋል እስከሚከፍትላቸው ድረስ ማለት ነው ምንድነው የሚያረጋግነኛል ይሄዳችሁ አላህ አንድ ሰው ኢማን አለው ከተባለ ማለት ነው ባላህና በረሱል አምኛለሁ ብሎ ካለ እንዴት ተብሎ ነው መስጊድን የሚያዘጋው እንዴት ተብሎ ነው ሙስሊሞችን የሚያስቀጠቀጠው እና አላህ Subhanahu Wa Ta'ala ካልፈራን ማለት ነው አሁንም ቢሆን ትልቅ ቦታ ላይ ትልቅ ውድቀት ላይ ነው የምንወርቀው ማለት ነው አላህ Subhanahu Wa Ta'ala ነው ፈራሰው ግን ምን ጊዜም ቢሆን አላህ Subhanahu Wa Ta'ala ወንጀሎቻችንን እንደሚያጥብልን ነው እንደውም በሌላኛው ሱራ ላይ ማለት ነው አላህን ብትፈሩ ብትጠነቀቁ ኡናትን ከውሸት የሚለይ ብርሃን እሰጣቸዋለሁ ብሎናል እና ኡናትን ከውሸት የሚለይ ብርሃን የምንሰጠው አላህን በምንፈራበት ጊዜ ነው አላህን ካልፈራን ግን የምንታዘዘው በአላህ ፈንታ ማለት ነው። አላህ ሱብሃነ ወተዓላ በመፍራት ፈንታ በአሁኑ ሰዓት ግን ህዝብን ወይንም መንግስትን እየፈራን ነው መታዘዝ ያዝነው ማለት ነው። እና ሄዳችሁ በዚህ ገደል ግቡ እንኳን ቢባሉ በአሁኑ ሰዓት ያሉ ሰዎች ወላሂ የሚያሳዝን ነገር ነው። ሄደው ያንን ትዕዛዝ አክብረው ገደል እንደሚገቡ ነው አሁን መሰራት ያዘው ማለት ነው። አላህን የሚፈራና የሚጠነቀቅም በሱረቱ ጣላቅ ላይ እንዳለው ማለት ነው ሰው ያው መውጫውን ቀዳዳውን እንደሚያበጅለት እና ሲሳዩንም አላህ እንደሚከፍትለት ነው። እና አንድ ሰው ይሰጠናል ወይንም አንድ ቦታ ያስቀምጠናል ወይንም ስልጣን ይሰጠናል ብለን መፍራት እንደሌለብን ነው። እና አላህ ሱብሃነ ወተዓላ ይሄን ሁሉ ነገር ሲገልጽልን ማለት ነው እኛ እንድንመራበት ነው። ከፊቶቹ ሰዎች ምን አይነት ትምህርት ወስደናል? እንዴ ብሎ ነው አላህን ያጠፋቸው? እነዚህ ሰዎች አላህን ሳይፈሩ ቀርተው ነው ይሄ ሁሉ ነገር የደረሰባቸው ብለን ማስተንተን አለብን። ይሄን እንድናስተነትን ደግሞ አላህ ብርሃኑን እንዲከፍትልን አላህን መፍራት አለብን ማለት ነው። ጀዛኩም ላሁ ኸይረን ኡስታዝና አላህ ይጨምርልዎት። ሰላም አለይኩም። نبرش سبحان الله قصة الغامدية امرأة الغامدية متبالو ياتي يساسيت قصة والله لهلاتشن بتام تلك تمرتميسات ان قصانو بحرام بزينا كارغزا هيدا رسولنا عليه الصلاة والسلام طحرني على تشاتشو رسول في تشاتشو نازورو بات استغفري تمالشي جيالوات አልቀበልም ማለት ለምን እንደናል ተቀበለች አላህ Subhanahu Wa Ta'ala በቀልባ ውስጥ አስገባላት ማለት ነው። Subhanallah በቀልባ ውስጥ ያላህ ፍራቻና ገይብ አላህ Subhanahu Wa Ta'ala የውል ቂያማ ቀን ይቀጣኛል በዚህ ሰዓት ገባለው ብላ በገይብ ስላመነችበት ነው። ሂጂ ተመለሽ አሏት። እንቢ አለች ከዛ በኋላ እሺ ሂጂና ወልደሽ ተመለሽ አሏት። ወልዳ ልጇን ይዛ ተመጣች። አሁንም ረሱል አለይሂ ሰላቱ ወሰላም ሂጅና ጦት ጠብቶ ጨርሶ ከዛ በኋላ ምግብ ራሱ መብላት ሲጀምር ተመለሽ አላት። እሺ ብላ ሄደች ልጇን ይዛ። ይሄ ሁሉ የሚያደርግ ሰው እስኪ አንድ ይምጣ ባሁኑ ዘመን ሱብሃንአላህ አላሁ ያዕለም። ይሄንን የሚያደርግ ወላሂ በጣም ከባድ ነው። የሚያደርግ ሰው አለ ማለት አላህን ሱብሃነ ወተዓላ እንግዲህ ቢልገይብ አምኖ እንደገና ደግሞ ያላህ ፍራቻ ልብ ውስጥ መኖር። ይሄ እንግዲህ የዚች ሴት እና በድንጋይ ተደብድባ ነው የተገደለችው። እና ረሱል አለይሂ ሰላቱ ወሰላም የሷ አንትን የሷ ያደረገችው ተውባ ምን ያህል ከባድ እንደሆነ ተናግረውታል ማለት ነው። አልሐምዱሊላህ ረቢል ዓለሚን። ሌላው ደግሞ ኸሽያ በሚለው ላይ ሱብሃንአላህ የሰው ልጅ ድንጋይ ነው። ድንጋይ እንኳን ኸሽያ አለው። ሁላችንም በመናቀው በሱረቱል በቀራ ወይነ ሚነል ሂጃረቲ ለማይተፈጀሩ ሚንሁል አንሃር ወይነ ሚንሃ ለማይሸቀቁ ፈይኽሩጁ ሚንሁል ማ ወይነ ሚንሃ ለማይተፈጀ ወይነ ሚንሃ ለማይህብጡ ሚን ኸሽየቲላህ። ሱብሃንአላህ አላህን ሱብሃነ ወተዓላ በመፍራት ከተራራ ላይ ይተሰባብረው ይወድቃሉ ማለት ነው። ተንከባለው ይወድቃሉ። الله سبحانه وتعالى لو انزلنا هذا القران على جبل لرأيته خاشعا متصدعا من خشية الله. الله سبحانه وتعالى يهن القران بترارا لا يورد. لو انزلنا هذا القران على جبل لرأيته خاشعا يفرار. سبحان الله انيا انقدي الله سبحانه وتعالى يمن فرا ويادركن. ليلو علماءوچ الحمد لله رب العالمين አላህ Subhanahu Wa Ta'ala ይጨምሩለት ኡስታዝ ሌሎችንም ዑለማዎች አላህ Subhanahu Wa Ta'ala ያቆይልን። በአገራችንም ዑለማዎችን ባለፈው ጊዜ አንብቤ የሆነ ቦታ ላይ የሚያስተምሩበት አንዳንድ እንትኖች የላቸውም የሚል አይቼ በጣም ልብ ያዘነ። ሱብሃንአላህ ዓሊም ኖሮ የሚያስተምርበት ወይ ደግሞ የሚጠቀምበት ማጣቱ ይሄ በጣም ለኛ ያሳፍራል። እኛ መንቀሳቀስ አለብን። ኢንሻአላህ በዚህ በኩል መርዳት አለብን ዑለማዎቻችን ትልቅ ደረጃ እንዲደርሱ። እና ኢነማ ይኽሻላህ ሚን ኢባዲሂል ዑለማ አላህ Subhanahu Wa Ta'ala ሚፈሩት ደግሞ ዑለማዎች ናቸው። ከቅያማ ቅጣትም የሚፈሩት እኮ አላህ ስብሓን ወተዓላ የሚፈሩት ናቸው። በቀልብ ሙኒብ የሚመጡ አላህን የሚፈሩ ናቸው። አያውን ለመጥቀስ ቦታዎችን ስለማላገኝ አላህን የሚፈሩ ናቸው። አላህ እንግዲህ አላህን ከፈራን አላህ ስብሓን ወተዓላ በገይብ አወቅ ነው ማለት ነው። በገይብ ጣመንን ማለት ነው። ያለ አላህ ስብሓን ወተዓላ እኔ አባቴ አላህ ይርሐማቸው ሁልጊዜ በልጅነታችን የሚሉን ነገር ነው። አላህ እንዳለ ማወቅ ትፈልጋል፣ ወደ ላይ ይላሉ፣ ወደ መሬት ይላሉ። ይሄ ነው የእሳቸው ትልቅ እንትን የሚያስተምሩን የነበሩት ወደ ላይ ወደ ሰማይ። እንግዲህ ሱብሃንአላህ ጁዝ አማ ላይ መጀመሪያ ላይ ስለ ሰማይ ሼክ ኢብራሂም ሲያስረዱን ሱብሃንአላህ የሰማይ ውስጥ ያለውን ምኑን ሁሉን ነገር ሲያስረዱን ሱብሃንአላህ ሱብሃንአላህ። እና አሁንም አላህ ሱብሃነሁ ወተዓላ አአሚንቱም መን ፊ ሰማኢ ስል ይሄ ሰማይ ቀላል ነገር እንዳልሆነ ሁላችንም እንወቀው። አላህ ሱብሃነሁ ወተዓላ ከበላይ ሆኖ ያለበት ሰማይ ነው። አልሐምዱሊላህ ረቢል ዓለሚን። ሌላው አንድ መጨመር የምፈልገው አላህ የእንትን የዋስሩ ቀውለኩም አጅሀሩ ቢህ እነሁ አሊሙ ቢዛት ሱዱር። እንኳን አላህ ስብሓን ወተዓላ አይደለም እኛ እንግዲህ በምንማረውም በምናውቀውም አላህም በሚጠቅሰውም በቁርአኖችም የምናውቀው አላህ ስብሓን ወተዓላ ልቤ ውስጥ አሁን ያለውን ብቻ አይደለም የወደፊት ምን እንደሚመጣ የሚያውቅ አላህ ስብሓን ወተዓላ። ወደፊት እኔ ምን አስባለሁ በልቤ ውስጥ አላህ ስብሓን ወተዓላ ያውቃል። ወደፊት እኔ የምን ቦታ ነኝ፣ ጀነት ነኝ፣ ጀሀነም ነኝ፣ አላህ ከጀሀነም ይጠብቀንና ሁላችንንም እኔንም ሁላችንንም ይጠብቀንና የወደፊት የጀሀነም ነኝ ወይስ የጀነት አላህ ስብሓን ወተዓላ ቦታችንን ያውቃል። ይህን የሚያውቅ አላህ ስብሓን ወተዓላ ነው። እንግዲህ እነዚህን ኩፋሮች ሙሽሪኮች ረሱልን አለይሂ ሰላቱ ወሰላም አንደኛ ትልቅ ትልቅ ይሄ ብቻ ምስክር ይሆንላቸው ነበር። ግን የሰው ልጅ ሱብሃንአላህ ከድንጋይና ምንድን ነው ከድንጋይ ያልተሻለ መሆኑን እንግዲህ የታወቀ ነው። አላህ ስብሓን ወተዓላ ይመልሰን እኛንም ደግሞ በማዕስያ። አልሐምዱሊላህ ረቢል ዓለሚን። እንግዲህ አላህ ልባችንን የሚያውቀው ወደ ኩፍር የለንበትም፣ ግን ከማዕስያ ደግሞ የምንጠበቅ አላህ ያርገን፣ አላህ ያዘዘንን የምንጠቀም ያርገን። ወጀዛኩም ላህ ኸይር። ሰላም አሌይኩም ወረሕመቱላህ ወበረካቱ። ባሪ ቦሮ የለም መሰለኝ፣ ምክንያቱም ማይኩ እንትን አልወሰደም ራቅ ብሎ ሊሆን ይችላል። እና ደህና ደሩ ነው የምላችሁ። ባረከላሁ ፊኩም። ነገ በተፍሲር እስከምንገናኝ በደህና ደሩ፣ ደህና ዋሉ። ሀኖታ ማይክ ተቀበል ኢንሻአላህ።